الشيطان الرجيم. قل أرأيتكم إن آتاكم عذاب الله أو أعتدكم الساعة أغير الله تدعون إن كنتم صادقين. بل إياه تدعون فيكشف ما تدعون إليه إن شاء وتنسون ما تشركون. ولقد أرسلنا إلى أمم من قبلك فأخذناهم بالبأساء والضراء لعلهم يتضرعون. فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم وزينا لهم الشيطان ما كانوا يعملون. فلما نسوا ما ذكروا به فتحنا عليهم أبوابا كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون. فقطعوا دابر القوم الذين ظلموا والحمد لله رب العالمين. قل أرأيتم إن أخذ الله سمعكم وأبصاركم وختم على قلوبكم من إله غير الله يأتيكم به انظر كيف نصرف الآيات ثم هم يصدفون. قل أرأيتكم إن آتاكم عذاب الله بغتة أو جهرة هل يهلك إلا القوم الظالمين. وما نرسل المرسلين إلا مبشرين ومنذرين. فمن آمن وأصلح فلا خوف عليهم ولا هم يحزنون. والذين كذبوا بآياتنا يمسهم العذاب بما كانوا يفسقون. قل لا أقول لكم عندي خزائن الله ولا أعلم الغيب ولا أقول لكم إني ملك إن أتبع إلا ما يوحى إلي. قل هل يستوي الأعمى والبصير أفلا تتفكرون. صدق الله العظيم. ما يكفي. بارك الله فيك. وندمي سيف الدين مكره كونجنو ግን ምንድነው አንዳንድ ነገር የሚታረሙ ነገር ዝም ብለን እንዳናልፋቸው በማለት አንዳንድ ነገር ላርመህ ፍቃደኛ እንድትሆን ነው። በመጀመሪያ ደረጃ እነዛ 10 ፊደሎች በመላሳችን በጣም ያስቸግሩ እነዛ ተመለሰህ ከመጀመሪያ እንድትማረው ምክሬን አቀርባለሁ። دالنا ضاد ثاءنا سين ذانا ضا ذا نزيه قافنا غين شرسو بملاسه انتن يالو بتام استشجاري نقرر اللو مالتنو لمسالي بانلين ستل دانلين كالك كتا ترقومي كيران مالتنو كثير ستل كثير كالك على طول ترقومو دا انصاري هدان. ለምሳሌ ሶስት ጊዜ አኸዝናሁም የሚለው አከዝናሁም ትብል ነበር። አከዝናሁም በቁርአን የለም አከዝናሁም። እና አላኩል ሐል ወንድሜ መጀመሪያ እንትን የሕሩፍ ስተት ነበር። የሕሩፍ ማለት መድሙም ማለት ሩፍዓ ያለው በፈትህ አርገህ ታነበው ነበር፣ ፈትህ ያለው በከስር አርገህ ታነበው ነበር። ትርጉም ቀጥታ ነው የሚቀየረው። ሁለተኛ የምላስህ ጽዳት ማለት ነው፣ የምላስህ ጥራት። እነዚህ አስር ፊደሎች ዳል፣ ባብ፣ ሳ፣ ሲን፣ ሷድ፣ ዛ፣ ዋ፣ ዛ፣ ጊን፣ ቃፍ። እነዚህ በምላሳችን ካልጠሩ ካልጸዱ ራሱ ቁርአኑ ጨርሶ መቅረብም አያስፈልግም። ምክንያቱም እነዚህ መሰረት ናቸው፣ ቁርአኑ ትክክለኛ ትርጉም የሚሰጡትና በጣም አላህ ያልፈለገው ትርጉም የሚሰጡት እነዚህ አስር ናቸው። እና እነዚህ መጽዳት አለባቸው። ነገሩ ለወንድማችን ሰይፈዲን ሳይሆን ለሁላችሁም ነው ምክሩ። እሱ ሰበቡ እሱ ይሁን እንጂ አብዛኞቻችሁ ብዙ አላችሁ እንደዚህ አድርጋችሁ የምትቀሩ። ስለዚህ ልብ በሉ ወንድሞች፣ ምላሳችሁ በእነዚህ ብዙ ትሬን አድርጉት። ኦኬ ኦራይት፣ ወደ ትምህርታችን ሄድ። እንግዲህ የቆሉ ስብሓነ ወተዓላ መጀመሪያ አንድ ነገር ልንገራችሁ ስለ ቁርአን። በቁርአን አላህ ምን አለ ለነቢያችን? አንተ በሺሩን ወነዚር አለ። በሺሩን ወነዚር ማለት እነዛ ሙእሚኖች ጥሩ ሰሪዎች በጀና እንድትበስራቸው እንድትበሽራቸው፣ እነዛ ካፊሮች ሙናፊቆች እና ሙሽሪኮች ደግሞ በጀሃነም እንድታስፈራራቸው ለዚህ ነው የላክነ ይላል አላህ። ስለዚህ ነቢያችን በሺረን ወነዚረን ነው ያኒ ጀና አለ ጥሩ ናችሁ ምናምን ሳይሆን፣ ወይም እናንተ ጀና ልትገቡ ነው በጣም መጥፎ ናችሁ ሳይሆን፣ ጥሩ ሰው ጀና እንዲገባ እንደሚገባ ማበሸር ነው፣ መጥፎ ሰው ደግሞ ጀሃነም እንዲገባ። ላኪን በቁርአን ምን ይበዛል ብለን እንጠይቃለን። የሚበዛው ልንገራችሁ፣ ሶስት ሁለት ሶስተኛ በቁርአን ነዚር ነው። ነዚር ያኒ አላህ ስብሐ ወተዓላ ስለ ጀሃነም፣ ስለ ቅጣት፣ ስለ ቀብር ያለው ቅጣት፣ ስለ በአርደል መሕሸር ያለው ቅጣት፣ ተህዲዳት፣ ማስፈራሪያት ምናምን ነው የሚመላው በቁርአን። ለምን ለምን እንደዚህ ሆነ? ኩፋሮች ስለሚበዙ ናቸው። ዓለም ከተፈጠረች ጀምሮ እስካሁን ድረስ ኩፋሮች፣ የጠመሙ ሰዎች፣ በጣም አስቸጋሪዎች እና ሙናፊቆች፣ ማዕሲያ የሚያበዙ እንዲያውም ሶስት አራተኛ እነሱ ናቸው፣ አንድ አራተኛ ብቻ ናቸው። እነዚህም እኛ የምንለው ነው። አላህ ደግሞ በመስፈሪያው ምን እንደሚል አናውቅም። በእኛ ግን ተከታትለን ዑለማዎች ተከታትለው ያገኙትና እናንተም ራሳችሁ ተከታትላችሁ የምታጸድቁት ነገር በዓለም መጥፎ እና ወደ ግራ የሚሄድ ሰው ነው የሚበዛው። ለዚህ ነው በቁርአን ማስፈራራት በጣም ይበዛል። በጣም ማን በማንኛውም ገጽ በቁርአን ላቡዳ እንደዚህ ታገኛለህ፣ እና ላዕና ታገኛለህ፣ ስድብ ታገኛለህ፣ ተግሳጽ ታገኛለህ፣ ማስፈራሪያ ታገኛለህ። ምክንያቱም ኩፋሮችና በጣም በጣም ተከራካሪዎችና አጉል እንትን የያዙ ስለሚበዙ ነው። እሺ አሁን ምን ይላል አላህ ሱብሃነሁ ወተዓላ? ቁል አራአይቱም ያኒ ለው ማለት ነው። ቁል አራአይተኩም ኢን አታኩም ዐዛቡላሂ አው አተትኩም ሳዓ አገይረ ላሂ ተድዑን ኢን ኩንቱም ሳዲቂን። እስቲ ልጠይቃችሁ በእውነት በእውነት ይህ ለሁላችን ነው፣ ለቁረሾች ብቻ አይደለም። አቡ አኒስ፣ እብራሂም ስራጅ፣ ሰይፈዲን፣ አመቱላህ፣ ማዕብዲን፣ ራብዓት አልዓደውያ የቀራችሁ በሙሉ የፈለገው ሰው እናንተ ቢሆንም ሌላ ቢሆንም ችግር ሲመጣበት ሰው የት ነው ወዴት ነው የሚያየው? ማርክስ ጥሩልኝ ወይም ዶክተር ፉላን ጥሩልኝ ወይም ደግሞ ባካችሁ ተሰብስባችሁ ይህን ሩህ መልሷት አይደለም። በጣም ሲቸገር የድህነት የበሽታ የስቃይ ሲወርድበት ካፊሩም ራሱ ወደ ሰማይ ነው ጎራ ብሎ የሚያየው። ኦ ጎድ የሚለው ለአላህ ነው። ለምን እንደዚህ ይላል ታውቃላችሁ? ማን ነግረኛል? ካፊሩም ሙእሚኑም ፋሲቁም ፋጅሩም በጣም በችግር ሲወድቅ ወደ ሰማይ ጎራ ብሎ ያ አላህ የሚለው ለምንድን ነው? እስቲ ማን ይነግረኛል? በጽሁፍ ቢሆንም ይገባቸዋል ወንድሞች። ይህን የመል አይዋ አቡዲን ማን ነው? ፈቂር አብዱን ፈቂር ፍጥራ ፍጥራ ፍጥራ ታውቃላችሁ። ፍጥራ አለዚ ፈጠረ ናስ አለይሃ አላህ የሰው ልጅ ሲፈጠር ትናንትና በደንብ እንደገለጽኩት በንቡ ታሽተው የሚፈጠረው አላህ አንዱ መሆኑን ገዳይ ቃድር የፈለገውን የሚሰራው አላህ መሆኑን ተምረህ አይደለም የምታውቀው። ላ በተፈጥሮ በልባችን አለ ይህ ነገር። ለዚህ ነው አክበር ፋስቅ ፋጅር ሁለት እግሩ ሲቆረጥ አይኑ ሲያወጡት ሲጨፈጭፉት ሲታመም ጭንቅላቱ ሲገለበጥ የጎድ የሚለው ያቺ ፍጥራ ነች። ያቺ ተፈጥሮ እሷ ነው የምትጠራ ያለችው። ያቺን ፍጥራ ገፍትሮ እኮ ነው አንድ ሰው አላምንም የሚለው እኮ የእውነቱ አይደለም። ሊዛሊክ ምን ይላል? ቁል አረአይተኩም እስቲ ተመልከቱ ይላል። አረአይተኩም ማለት ተመልከቱ እስቲ። ኢን አታኩም አዛቡላህ አላህ አዛብና ሙሲባ ከጣለባችሁ አው አተትኩም ሳዓ አው የውመል ቂያማ ከደረሰባችሁ አገይረ አላህ ተድዑን ኢን ኩንቱም ሳዲቂን አለ አላህ ሌላ ትጠራላችሁ? ይህ ምን አሉ ዑለማዎቹ ጥያቄ ግን ማረጋገጫ ጥያቄ ነው። ምንድን ነው ማረጋገጫ ጥያቄ? ለምሳሌ አንተ ምን ትለዋለህ ለልጄ? ስማ ልጄ ትለው እኔ ከዚህ ቤት ካባረርኩ ቤት ውስጥ አስገብቶ የሚያሳድግ ሰው አለ የለም ለማለት ስትፈልግ እኮ ነው እንደዚህ የምትለው። አለ ወይ ስትንገረኝ እንግዲህ የለም። ህፃን ልጅ አራት ዓመት ከቤት ካባረርከው ማን ነው የሚያቅፈው? አባቱና እናቱ ያባረሩት። ንገረኝ ትለዋለህ። እኔ ካባረርኩ ማን ነው ወስዶ አቅፎ የሚያሳድግህ አለ ወይ ትለዋለህ? መልሱ ምንድን ነው? የለም ማለት ነው። ይሄ ደግሞ አላህ ምን ይላል? ትልቅ ሙሲባ ካወረድኩብህ ያ ብኒ አደም ሌላ የሚረዳህ ሰው እስቲ አምጣ አለ? የለም። የቁል ስብሃነ ተዓላ መልሱ ራሱ ይናገራል። በል ኢያሁ ተድዑን እናንተ አህዮች ካፊሮች ዛሊሞች እያሁ ወደ እነሱ ወደ እሱ ነው ጠጋ የምትሉት እንጂ ከዛቦች ውሸታሞች እናንተ ካፊሮች ከሃዲዎች ችግር ሲመጣባችሁና ሁለት እግራችሁ ሲታጠፍና ሲወነገድ እንደዚህ ያ ረቢ ያ አላህ ነው የምትሉት። ፈየክሽፉ ማ ተድዑን አላህ ደግሞ አዛኝ ነውና ካፊር አይልም ሙስሊም አይልም። የተቸገረ ሰው ጎድ እርዳኝ ሲል የክሽፉ ማ ተድዑን ኢለይህ እንሻ። ከዛ በኋላስ ወተንሰውነ ማ ቱሽሪኩን ዋናው ነገር ይህ ነው። ያ በልባችሁ የነበረው እገሌ እኮ ነው ያዳነኝ እገሌ እኮ ነው እገሌ ባይኖር ዶክተር እገሌ ባይኖር ኖሮ እኮ እኔ አልድንም ነበር የእገሌ ፈውስ እኮ ነው ከጋብር ያመጡት ውሃ እሱ ሲጠጣ እኮ ነው ረረረረ ሚካኤሌ እሱ እኮ ነው ያዳነኝ ስትል ቆይተህ ጭንቅንቅንቅንቅ ስትል ሚካኤል ይጠፋል፣ ገብርኤል ይፈጠፋል፣ ክርስቶስ ይጠፋል፣ ሼክ አብዱልቃድር ጅላን ይጠፋሉ። በሙሉ ነው የሚጠፉ ከልብህ። በልብህ ላይ ተሰፍሮ የሚያንጎራጎር የአላህ መኖር ብቻ ነው፣ አላህ ብቻ ነው የምትለው። አሁን አላህ ስብሃነ ወተዓላ እንደዚህ ስል ተሳስተሃል እንበለው ወንድም? ተሳስተሃል ካላልነው እንግዲህ እውነቱ ነው። አላህ ስብሃነ ወተዓላ ደግሞ አንድ ነገር አለ። አንተ ሙስሊም አንተ ካፍር አላለም። ከአደም ጀምሮ እስከ የውመል ቂያማ በሙሉ እኔ ነኝ የሚለው ሰው ችግር ሲገጥምበት እኔን ነው የሚጠራው ይላል አላህ ስብሃነ ወተዓላ። በል ኢያሁ ተድዑን ፈየክሽፉ ማ ተድዑነ ኢለይህ ኢንሻ ወተንሰውነ ማ ትሽሪኩን። ይህችን አረፍተ ነገር ተመልከቱት። ወተንሰውነ ማ ትሽሪኩን በልባችሁ የነበሩ አሊሃ በልባችሁ የነበሩ ጠጋ ጠጋ የምትሏቸው እናንተ አይደለም እኮ የምታወጧቸው፣ ራሳቸው በነው ይሄዳሉ። ምክንያቱም የደረሰባቸው የማይችሉት ነገር ነው የደረሰው። ሰው አይኑ ሲገላብጥ ሩሑ ስትወጣ ሰከራተል ሞት ሲይዘው ሰዎች ያሲን ሲቀሩለት ትናንትና በሰከራምነት የነበረው ትናንትና በሰውና በዲን የሚያፈዘው የነበረው አሁን ምን ይሆናል? ወንድሞች ያ ረቢ ያ ረቢ ያሲን ሲቀርለት ጨምሩ 10 ያሲን አድርጉልን ነው የሚለው። እንደገና ምናምን ሲል ምናምን ሲል በቃ እንደዚህ ይሆናል። ምክንያቱም ወተንሰውነ ማ ቱሽሪኩን ያኒ ከአላህ ሌላ የምታመልኩት የነበረ ራሱ ይጠፋል አለ። ያህዋ አይ ኢንሳን ካፊር ሙስሊም ሙናፊቅ ሙልሒድ ኩልሁም ፊ ወቅት ሽዳ ላ ዩናዱነ ኢላ ረብ ሰማዋት ወልአርድ ጠይብ ወለው ናዳ ገይረ ከአላህ ሌላ ቢጠሩትስ ላ አሐድ የስማዕሁም አንድ ሰው አይሰማቸውም፣ ወይም አንድ መልአክ አንድ ነቢይ ወላ አንድ ጅኒ ወላ አንድ ሸይጣን አይሰማቸውም። አሁን ተመልከቱ ነቢያ አላህ ስብሐነሁ ወተዓላ በሱረት አልኢስራ ምን እንደሚል። ሰዎች በመርከብ አድርገው ይሄዱ ነበር። ሰዎች በባህር መርከብ አድርገው ይሳፈሩ ነበር። ሲሳፈሩ እንግዲህ መርከቡ ታውቃላችሁ፣ ድሮ የነበረው ከሺህ ዓመት በኋላ በፊት የነበረው መርከብ እንዳሁን በሞቶር የሚሄድ አይደለም፣ በቴክኖሎጂ የሚንቀሳቀስ አይደለም። ምን ነበር መርከቡ? 30 40 50 100 ሰው ይሞላልና በእንጨት እየገፉት እየገፉት እየገፉት ይሄዳል፣ ወይም ደግሞ በንፋስ ይሄዳል። ንፋሱ ወደዚህ ሲሄድ በንፋሱ ይሄዳል። እሺ፣ አሁን ማዕበል መጣ፣ ከባድ ማዕበል መጣ። መርከቡን ተገላበጠ፣ ተወላገደ፣ ወደዚህ ወደዛ፣ ወደዚህ ወደዛ፣ ወደዚህ ወደዛ፣ ውሃ ገባበት። ግማሹ መርከብ ውሃ ገባበት። ሰዎቹ 101% ተረጋገጡ እንደሚሰጥሙ እንደሚሞቱ። እኔ ይህን ነገር ስገልጽ ወንድሞች እንደ ሙሐደር አትስሙት። አንተ ራስህ በዛ መርከብ እንዳለህ አስብ። አሁን ማዕበል መጣ፣ ንፋስ መጣ፣ መርከቡ ወደ ቀኝ ወደ ግራ፣ ሁላችሁም ውሃ ተጥለቅልቃችኋል። መርከቡ ራሱ ውሃ ግማሽ ደርሰዋል። ምንም ነገር የቀረው ለመስጠም ብቻ ነው። አን ያቀረቅ ብቻ መግባት። እዚህ ላይ ማንን ነው የሚጠሩ? አላህን ብቻ ጠሩ። ከዛ በኋላ አላህ በረህመቱና በእዝነቱ ማዕበሉን ትንሽ ዝቅ አደረገውና እንደገና ንፋሱ ሳበውና ጠፋ። ረጋ ሲሉ ውሃውን በደንብ አድርገው አወጡትና ቀስ ብለው ወደ ጠረፍ ባህር ደረሱና ወረዱ። አሁን ከግማሽ ሰዓት በፊት ኦ ጎድ ያ ረብ ያ አላህ እግዚአብሔር ምናምን እየሲሉ የቆዩ ከአንድ ሰዓት በኋላ በዛ በመሬቱ ላይ ሲያርፉ ቀጥታ ወደ ነበራቸው መጥፎ ነገር ገቡ። መሳደብ ጀመሩ፣ ተደብቀው ዚና ጀመሩ፣ እንደገና እዛ እንጨት አድርገው ኢላህ ማለት ጀመሩ። በነበሩበት ቀጥታ ተመለሱ። እናንተ ሞኞች አላቸው አላህ፣ ሞኞች። ያ በባህር ማዕበሉን ያነሳ ንፋሱን የላኬ ጀልባውን በጣም ያንፈጠፈጠው ያንቀጠቀጠው ጌታ እሱ እኮ ነው በዚህ መሬት ያለው። ተመልከቱ ወንድሞች፣ ይህ ነገር ለነሱ አይደለም ለኛ እኮ ነው። ይገባችኋል? እሱ እኮ ነው። አንድ ሰው ሲታመም ያ አላህ ያ አላህ ሲድን ወደ ማዕሲያ የሚሄደው ያ ስትታመም ያስፈራራህ ጌታ እኮ አሁንም እሱ እኮ ነው ያለው። እንደገና ሊያሳምምህ አይችልም ወይ? አንተ ፉሉሽ፣ በጣም ሞኝ ሆንከው ሰው። እሱ እኮ ነው፣ አልተቀየረም ጌታ ይላል አላህ ስብሐ ወተዓላ። ደግሞ አንድ ሁለተኛ ጊዜ መሳፈራቸው እኮ አይቀርም። እንደገና ወደ መርከቡ ተመልሰው እኮ ሰፈራቸው ሊቀጥሉ ነው። ያ ኢላህ ትናንትና ያሰቃያቸው ተመልሶ ሊያሰቃያቸው አይችልም ወይ? እንዲያውም መርከቡን ገልብጦ ጀልባውን ገልብጦ ሊገላቸው አይችልም ወይ? ይችላል እንጂ። ጠይብ እሱ ይቅርና፣ እሺ እሱ ይቅር፣ ከባህሩ ከማዕበሉ ነፃ ወጡና በመሬት ላይ አረፉ። 3-4 ቀን በደንብ አርፈው ኸላስ ንፋስ የለም ማዕበሉም ቀዝቅዘዋል ብሎ ወደ መርከቡ ተመልሱና ሲጓዙ የማዕበሉ ተውና ሌላ በርቅና ዝናብ አምጥቶ ትልቅ ዝናብ ኃይለኛ ዝናብ አምጥቶ እዛ ባህር ሊከታቸው አይችልም ወይ? ይችላል። ማን ነው የሚረዳቸው? ማንም። ይህን አሁን ያልኩት በደንብ አድርጎ አላህ በቁርአን ገልጾታል። ምን አለ? ወኢዛ መሰኩሙ ዱረ ፊል ባህሪ፣ በባህር በጣም ስትቸገሩ ضل من تدعون الا اياه، በልባችሁ የነበረ በሙሉ ይሆነኛል ያደርጋል ምናምን የምትሉት ኢላህ ነው መላእካ ነው ነቢ ነው ሸይጣን ነው ጅኒ ነው አብዱል ቃድር ጂላኒ ነው ዶክተር ነው ሁሉም ይጠፋሉ አለ በላ ጠፋ ማለት እኮ ነው ማን تدعون الا اياه فلما نجاكم الى البر بر ማለት በር በር ማለት ነው በር በር ያኒ እንትኑ መሬቱ ማለት ነው ወደ መሬቱ መልሶ አማን ሰላም ሲያደርገው አዕረጥቱም ጀርባችሁን አላህ ሰጣችሁ በመጥፎ ወደ መጥፎ ነገር ተመለሳችሁ وكان الانسان كفورا የሰው ልጅ እኮ በተፈጠረው ካዲ እኮ ነው ጥሩ የሰራለት ይክዳል ጥሩ የሰራለት ይረሳል አይ ሰው ከፉር ነው ይላል ከዛ ቀጥሎ ምን አለ አፈ አሚንቱም አን يخسف بكم جانب البر ያ በመሬት ላይ ያረፋችሁት ከባህር ወጣችሁ በመሬት ላይ እግራችሁ ዘርግታችሁ ፎይ ብላችሁ የሱ አላህ ስማን ነው የመሬቱ አላህ ማን ነው ጥያቄ የጠየቀ ነው አላህ ስብሐ ወተዓላ የሱ አላህ ማን ነው ንገሩኝ እስቲ ሌላ አላህ የመሬት አለ እንዴ የባህር ሌላ አላህ የመሬት ሌላ አላህ ወይ የለም طيب ምን ይላል افامنتم ان يخسف بكم جانب البر يا يمريتو طرف كبحرو وطابلو ያለው طرف እሱ ገልብጦ በዛ መሬት ያሰጥማቹ الله አይችልም ወይ የመሬቱና የባህሩ الله እኮ አንድ ነው او يرسل عليكم حاصبا ወይም ደሞ ንፋስና ነበልባል እሳት ልኮ በዛ በመሬቱ ያላችሁ ሊያቃጥላችሁና ሊያጠፋችሁ አይችልም ወይ ثم لا تجد لكم وكيلا يميرداچو እንኳን አንድ ሰው አታገኙም እዛ ጊዜ ለምንድን ነው የምትለያዩት የባህር አላህ ሌላ ነው የመሬት አላህ ሌላ ነው ብላችሁ በልባችሁ የምታስቡት ለምንድን ነው እንደገና ይቀጥልና ምን ይላል ام امنتم ان يعيدكم فيه تاره اخرى ደሞ ወደ መርከቡ መመለሳችሁ እኮ አይቀርም ወደዛ ሲመለሳችሁ አላህ Subhanahu Wa Ta'ala فيرسل عليكم قاصفا من الريح ከባድ ንፋስ አምጥቶ ደግሞ እናንተና ጀልባው ራሱ ገልብጦ ወደ ባህር ውስጥ ሊያስገባችሁ አይችልም فيغرقكم بما كفرتم ثم لا تجد لكم علينا به تبيعا ይሄን ካደረግን ያን ድምጥ ማጣችሁ ካወጣን እኮ አንድ አቮካቶ አድቮኬት የሚያደርግላችሁ ሰው እኮ አታገኙም እኔን የሚከስ እኮ ሰው አታገኙም ይላል አላህ Subhanahu Wa Ta'ala ወንድሞች ይገባችኋል ይሄ ነገር የባህር ምናምን ተውትና አሁን ይሄን ወደኛ ፕራክቲስ እናርገው ወደኛ አንዱ በእኔ ተወለድኩበት ከተማ መንደፈራ የሚባለው በደርግ ጊዜ ነው ሱብሃንአላህ ይገርማቸዋል በባር ከሴታዳሪ በቁማር በመጠጥ በምን ፋስቅ ነው በዚህ ውል ያድር ነበርና የደርግ መንግስት ሸባቦች ማሰር ጀመረ ወጣቶች እስር ቤት ያስገባ አንዳንዱ አንቆ እንቀርጎ አፋኝ ይገለዋል አንዳንዱ ጆጆ ያስረዋቸዋል ይሄን ነገር ግርግር ሲነሳ ሰውየው የተቀየረ ቀጣ ጠቅላላ ባርተው ቁማርተው መጠጥ ምናምን ተው ዝሙት ተውና የአረብ ልብስ ያደረገ ይሄ ምን ለብሰው አንትሩ ፎጣ አንትሩ ثوب የአረብ ልብስ ለበሰና አጭር ነው ልብሱ ጢም አሳደገ ከዛ በኋላ በእንትኑ በጣቱ ኻተም ሱለይማን የሚባል ነገር እዛ ለበሰ በትር ያዘ ወጣት እኮ ነው በትር ያዘ 3 ኪሎ ሜትር የሚሆነው ዑማ አደረገ በራሱ እኔ በደንብ ነው የሚታየኝ አሁን ኩል አደረገ ታቃላችሁ በአይኑ ኩል አደረገ አሁን ስታየው መውላና ይህ የዑለማዎች ዓለም የወሊዎች ወሊ ነው የሚመስለውና ሲሄድ በሙሉ hatta ወታደሮቹ የጦር ሰራዊት ወታደሮቹ ያከብሩት ነበር ይፈሩት ነበር ለዚህ አርጎ ሲሄድ ምናምን ሁለት ሶስት ሰዎች ከሱ ጋር ሄዱና በቃ እንም ያለ ሙጠዋ ሆነ ከዛ በኋላ ደርጉ እስረኞቹን ፈታ ነገሩ ትንሽ ሰላም ሆነ ተሻሻለ ያፍራቻው ከነጭራሹ ጠፋ ሰውየ ወደ ነበረበት ተመለሰ ሶቡን ጣለው በትሩን ጣለው ጢሙን ላጨው ዑማውን አነሳው ከመንደፈራ ወደ አስመራ ሄደ አስመራ ያኒ ከትልቁ ከተማ ወደዛ ሄዴ እዛ ማን ያውቀዋል ባህር ነው ትልቅ መዲና ነው እዛ ሆኖ ጭምልቅልቅልቅልቅ የሚል ኑሮ ጀመረ ማለት ነው طيب ትናንትና ሙጠውዕና መነኮሴ በነበረበት ጊዜ የነበረው ኢላህ አሁን ባስመራ ከተማ ኢላሁ እሱ አይደለም እሱ ነው ይሄ ማለት እኮ ነው አሁን እንት ነው ስለዚህ አንዳንዶቹ ድሃ ሲሆኑ ያ ረቢ ያ አላህ አንተ እኮ ነህ ይላሉ ትንሽ ገንዘብ ሲሰጣቸው ኪሳቸው በገንዘብ ሲያብጥና ከዛ በኋላ ጭንቅላታቸው በገንዘብ ሲያብጥ ይቀየራሉ ይሄ ማለት ነው አያ ወንድሞች ይሄ ነው አያው ትርጉሙ ይሄ ነው طيب الانسان اذا وقع في مشكله تراه يتضرع الى الله ثم اذا خرج من هذه المشكله تراه يتبختر وينكر نعم الله سبحانه وتعالى هذه اخلاقنا او اخلاق معظمنا افزنيوቻችን የሰው ልጅ ይሆነ ጠባያችን نعوذ بالله كذي اخلاق الله يارقن والله لا الله عند مسله متايتنا وين فاجر فاسق هون ጀሃነም ትገባለህ ወይም ኢንሳን مستقيم ሆን ጀነት ትገባለህ ግን ማንኪያ ይላሉ በእኛ እንትን አለ በእኛ ምሳሌ ሲሞቅህ በማንኪያ ሲቀዘቅዝልህ በእጅ ይላሉ እንደዚህ አይደለም ዲን እንደዚህ አይደለም አትؤمنون ببعض الكتاب وتكفرون ببعض فما جزاء من يفعل ذلك الا خزي في الدنيا والاخره كمان ስለዚህ ይሄን ነገር ከኛ መውጣት አለበት ወንድሞች طيب ولقد ارسلنا الى امم من يلال قتلوا 42ኛው አያ እዚህ በሱረት الانعام ولقد ارسلنا الى امم من قبلك انت محمد اي يدرو ሰዎች እኮ ታሪክ ብታነብ እኮ እንደዚህ እኮ ነው የነበሩ ሩሱሎችና መልእክተኞች እንዳንተ ልከናል ልከን سنበቃል አንዳንድ ሰዎች من قبلك فاخذناهم بالباساء والضراء لعلهم يتضرعون مع سياسه يابزو ونجل سيابزو كفر سيابزو چنقتنا چگر رابنا چگر منامن طالنباچو لمندنو يگيتا اندزي ادركو ان لملسو كونو لعلهم يتضرعون ود الهاچونا ود گيتاچو تملسو يا ربي تساستنال عفو بلن እስካሁን ድረስ የቀጣህን ይቻን ይብቃን ይብቃን ጌታዬ ብለው መመለስ ነው የሚገባቸው አይደለም ፈለውላ اذ جاءهم باسنا تضرعوا ይሄን ቢያደርጉ ኖሮ ችግሩ ሲወድቅባቸው መለስ ብለው ጌታዬ አፉ በለን ችግሩ አንሳልን ከማለት ولكن قست قلوبهم وزين لهم الشيطان ما كانوا يعملون من الدرج شيطان بدم الدنيا النجر شلململم ارجو اغيطو اسوبو بقى لباچونا چقلاطاچو سيقير يا اللهن قطات اند قطات على ايوتم قطاتو سيانسا والله سبحانه وتعالى تملسوا اندغنا يعني من لبلاچو بمعصيانا بونجل تملسوا يلال انيا انيا يفلقناو ችግር የጣልንባቸው እንዲመለሱ ነበር እነሱም ከመመለስ ይልቅ ጀርባቸው ሰጥተው ተከቻቸው ነፍተው ተነፋፍተው በቃ እንደገና ወደ ኩፍር ተመለሱ ያ اخوة አሚኑ بأن كل افعال الله مقرونة بالحكمة ይሄን እምነት በልባቸው አስገቡት الله سبحانه وتعالى ሰው ሲቀጣ የመቅጣት ስስ ስላለበት አይደለም እኛ ነው የመቅጣት ስስ ያለብን ቅን በቀል ለመውሰድ ስስ አለብን እኛ አላህ ክላ ለምን ስስ ይኖርበታል የፈጠራቸው ሰዎች ሊዓዝባቸው አይፈልግም هنا يقول كم امم عذبناهم وصببنا عليهم بلاء لما عصوا وتجبروا وكل ذلك لعلهم يرجعون الى الله ويخافون اندفروا بدنو ያደረግነው ይህን አያ ايولاچو مفسروش سيفسروت منالو مسلاچو ولقد ارسلنا الى امم من قبلك فاخذناهم بالباساء يعني فقر ضيق في المعيشه والضراء نا شجر زنا سيبزا متت سيبزا ظلم سيبزا غبو سيبزا ربا مبلات سيبزا የዘመድ አዝማድ መቆራረጥ ሲበዛ አላህ ስብሐ ወተዓላ ምንድነው የጣለባቸው? ድህነት፣ በሽታ፣ እሺ፣ ጭንቀት፣ እርስ በርስ መፈጃጀት ሰለጠላቸው አላህ ስብሐ ወተዓላ። ተማም وهي الأمراض والأسقام والألام لعلهم يتضرعون أي يدعون الله ويتضرعون إليه ويخشونه. قال سبحانه وتعالى فلولا إذ جاءهم بأسنا تضرعوا يهن قرسنا والرباتشو ملس بلو ودن يبي ملسوا أي فهلا إذا ابتليناهم بذلك تضرعوا إلينا ودن يقوم بس بلو راساتشو ودن مريت أمزز أرقو بلمنوا النارو وتمسكنوا إلينا ترون البرده ولكن قست قلوبهم لباتشون لقنا درك على النا تملس ودنتنوا ودمتفون قرر هيدو. طيب ما رقت ولا خشعت قلوبهم وزين لهم الشيطان ما كانوا يعملون يهنا قردمو يا شيطان نبلبالنو شيطان يتكوسو يلكوسو اساسلو هنا الزاقبتو بكانتنالو كالله تتعلو. من هنا يا أخوة نفهم أن المصائب التي ورد علينا في إثيوبيا أهم بإثيوبيا يالو تشقر يولا تشو إني أهم بلو نقر للناقر وندموش بإثيوبيا نيوك أنه تقف بسالة سابر تقف بعم سابر فيل بسوستبر سشت درس نبتال وتت عندنا نجزي بنس أنت أتنبر عندنا نجزي أمس سنتيم يهون لو ألف وال تمام؟ طيب أهون يتال لإثيوبيا تاقال لاشو إثيوبيا من دان لاهون هولت شي سوست موتو تقف عند كنتال تقف هولت شو سوست موتو عند كفل هولت متر بهولت متر بشي بريك ريال من دنو هنا قرر አሁን ምሳሌ ስትበላ 40 50 60 ብር አይበቃህም? ምን አይነት ነው ምን አይነት በላእ ነው የመጣ? ጉቦ በዛ፣ የሐራም ምግብ በዛ፣ ዝሙት በዛ፣ ሰው መዝለም በዛ። አላህ ደሞ ህይወቱ ኑሮው አስወደደውና ከፍተኛ ደረጃ ደረሰ። ይህ በምንድን ነው? በወንጀላችን መሆኑን አሁን ተርሰናል። ይሁንላችሁ አሁን ተመረናል። الله قتلوا من عليه فلما نسوا ما ذكروا تو تو تملسوا الله بلوا دعاء درقوا سيلواتشو فلما نسوا ما ذكروا به فتحنا عليهم أبواب عند قرية كونو عند أقر نبر سلان ديت أقرنو الله ميا وراء لنا لو تملكتون قدي يتشن أقر من داد الرقال الله بمو فنان لو تقالاش فنان حريفنو بانقا قراتش الحريفن بلو الله سيكتا زنبولون بمون يعد اللمي ميكتاو لسلس يالي نقاري جمرنا لسلس سانو بلو ستراكتاو لكازت انا زتن اشوهنا مسمارا اللبت الله سيكتا تكتيكو بتقام سواي چلو تمركتو من ادرقه ييجي اگر ويم كتما الله تقاست اتشو لكن فساد ابزو ونجل ابزو شرك ابزو ود طاوت مرط ابزو ود ولي مرط ابزو زموت بزا تقل لا الله يطلعو نجر بزانا من ادرجه فلما نسوا عليه ما ذكروا به رسولچو متو سيمكرواچو نا دعوا سيادرغولاچو امبي بلو اشافرنج بلو منجدون تصو سيهدو من ادرجه الله اهون انيا منطبقو مندنو يمطبقوا قطا نبلبل اسات اوردو انديت انديطفاتشو لا الله صابر نو حليم نو من ادرجه فتحنا عليهم ابواب كل شيء اهلا بقللاتشو زناب متى حبت ما شاء الله الدنيا جرين هونيتش انسسوچو بتام وفروا حليب اند غرف نو ميهدو وتتو مار ولا لاو سنت قفو نو ما شاء الله ما شاء الله جنزبو بزا مريتو جرين هوني اتكلتونا تمرونا زافو فروتاونا بمونو بكالي يقول فتحنا عليهم ابواب كل شيء يهلو يميودوت نجر خير فافاتينو وها غرفنو يمتقال زنابنو يمتقال مريتو በአመት ሁለት ሶስት ጊዜ ታበቅላለች እንደዚህ ያደረጋቸው حتى اذا فرحوا يهن اغنيتنال بلو سيفنطزونا سيزلوا سيتشاوتو حتى اذا فرحوا بما اوتوا اخذناهم بغته فاذا هم مبلسون እንደዚህ ሲሉ الله سبحانه وتعالى መሬቱን በጣም ሙልት ሲያርገው በጸጋና በእንትኑ الله سبحانه وتعالى በማያውቁት መንገድ አምጥቶ ድምጥ ማጣቸውና የእህሉም የፍሪያውም የግሪኑ ወደ ጨለማ መለሰው فقطع ادابر القوم الذين ظلموا والحمد لله رب العالمين يقول العلماء فلما نسوا ما ذكروا به اي اعرضوا بسلوا عنه وتناسوا وجعلوه وراء ظهورهم اسمعوا كيف يتفنن الله سبحانه وتعالى ان يعذب من فعل ذلك قال فتحنا عليهم ابواب كل شيء اي فتحنا عليهم ابواب الرزق من كل ما يختارونه وهذا استدراج ينجر استدراج نو تاكلاچو استدراج من معناته نو استدراج اني بقنالو استدراج لا اسرداچو فرس ني بتلات امبيالچ ني بتلات امبيالچ من يادرغالو انداند سوج አረንጓዴ ቀጠል ያመጣና ሰቲ ነጣቃጤማ ወይም ደሞ ቀጠላ ቀጠል ስብስብ አርጎ ያመጡና እንኪ ይሏታል አሁን ቀረብ ትላለች እንኪ ይሏታል ቀረብ ትላለች እሱ ደሞ ራቅ ይላል ቀጠሉን ለመውሰድ ብላ ቀረብ ትላለች እሱ ደሞ ራቅ ይላል ቀረብ ትላለች እሱ ራቅ ይላል በፈለገበት ቦታ ሲደርስ ቀጠሉን ይጥልና እሷን ጥምዝዝ አርጎ ምን ያደርጋል የምትታረድ ከሆነ ያርዳታል የምትተሰር ከሆነ ይተሰራል ይህ استدراج ይባላል استدراج ማለት ወደም ትፈልገው درس كم تدرس قطا طرو طرو طرو ተሳይዋለህ ይሄን سبحان الله ብዙ ነገር እኮ አለ አንድ ሰው ወደ ወጥመድና ወደ እሳት ሊያስገባህ ከፈለገ ማር ወለላ ነው የሚያቀምስህ እንደገና ቀዝቀዛ ውሃ ይሰጥሃል እንደገዛ ማሻአላ እንደገና ቀረብ ስትል ያጠፋሃል الله እንደዚህ ነው ያደረገ فتحنا عليهم ابواب كل شيء اي فتحنا عليهم ابواب الرزق من كل ما يختارون وهذا استدراج منه تعالى واملاء لهم عياذا بالله نعم حتى اذا فرحوا بقى مريتاچን ግሪን ሆነ ሀብታም ሆነ አባቴ 3 ቪላ አለው እኔ ደሞ 10 መርሴዲስ አለም ብሎ ሲፎካከሩ اي من الاموال والاولاد والارزاق اخذناهم بغته بما قوتنتن انتبت እንደዚ እሳትና يعني نفاس امطتن غرف امطتن انهم ادرغناچو على غفله فاذا هم مبلسون اي ايسون كنانتنا بسلام انا بتسفى منورو ينبرو اهون تسفى قرطو قچالو معناتنو من هنا افادنا العلماء علماءچو منالو قالوا اذا رايت اي انسان يغبق عليه الله سبحانه وتعالى بالنعم انت كايه عند سو الله سبحانه وتعالى رزقي ستوال ገንዘብ ይሰጣዋል ዲላ ይሰጣዋል ምን ይሰጣዋል እሱ ግን ከአምስት ሴቶች ያድራል በየቀኑ በዝሙት እንደገና ሁለት ቤተሰብ በገንዘብ አርጎ ያጣላል እንደገና ሪባ ይወስዳል ጉቦ ይወስዳል ኸምር ሲጠጣ ያድራል ቦርኮ ምንድነው እናንተ ደሞ ሃይማኖት የምትሉ ባካችሁ ሰርታችሁ ብሉ ያፈዛል ያሾፋል ይህ ነገር የሚያደርግ ሰው አላህ رزقنا تصقاو يچمر الله سيحد اعلموا انه ايش استدراج يا اندالكواچو فرسو لمساب ستفلق سر يمتسطات لك اندزي الله يتچاوتباچو نو ثم يستمر في معاصي اعلم انه استدراج وسيأخذه الله اخذ عزيز المقتدر نعم والله اني ببكلي وندماچو شيخ ابراهيم يمتلوين سو سلازي بزو اقالهو يني ብዙ ሰዎች ነው ማቀው والله በጣም الله ኒዕማ ሲሰጣቸው በዱለት ሲኖሩ በቃ ሲቀባረሩ ተሲሉ በመጨረሻ ምን እንዳደረጋቸው በአይናችን አይተናቸዋል والله وقال الحسن البصري الحسن البصري واحد من كبار علماء التابعين عليه من وسع الله عليه وهو على معاصيه فلم يرى انه يمكر به ብዙ ገንዘብና ብዙ ጸጋ ብዙ ጤና እየሰጠው አላህ Subhanahu Wa Ta'ala እሱ ደግሞ ማዕሲያ የሚያበዛ ከሆነ አላህ እንደሚጫወትበት አለማወቁ አለ الله يتشاوت بتن دالي كلاوك عند سو فلا رأي له اينو اوورنو ايا يادلنا تقباتشو هنقر لمسالي عندو يعني كبدين ميلو سو الله مليونير ادرقو انا راسي بلو ماكم الشي مستن ترو بسست او سوق عالو فوقوش عالوت فابريكاوش عالوت أوروبلان يراسو أوروبلان لو برايفت يونو أوروبلان يهن أينت هم مسطو جن السلطنك أن بوانجل ينوري انديتنو إني بوانجل يا الله الله مش أمر اللي لمن دنو يتش عوات الدنيا كنو الله بلو يماسب سو ينسو يو أينو أورنو علي أولاتو كنو يهن نقر سيل كفل لقاتو علي اقرأوا هذه الآية فلما نسوا ما ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون بنقرة. طيب وقال صلى الله عليه وسلم نبينا محمد بقلت يتناقروت إذا رأيت الله يعطي العبد من الدنيا على معصيه ما يحب فإنما هو استدراج لنبياته ثم تلا رسول الله صلى الله عليه وسلم نفس الآية دمو نبياتشين كارو مالتنا فختم الآية قدوا آية ونملسنا فقطع دابر القوم الذين ظلموا والحمد لله رب العالمين نزي أن السراء يسركو الله سيكت أتشو قطع دابر القوم كنج الراسة أتشو كنمج الراسة أتشو بمولو مالتنا بمولو الله عند سياس كرات أفاتشو لان الدابر هو الآخر والمعنى فأهلك الله تعالى أولئك الأقوام عن آخرهم بسبب ظلمهم وفجورهم والحمد لله رب العالمين الذي نصر رسله وأولياءه سبحانه وتعالى. طيب يقتل لنا من إلى الله سبحانه وتعالى قل أرأيتم إن أخذ الله سمعكم يهنا قروا اندموش إني عندك أنا استمريحش نبر لو يمي لو قال لو من معناتنا لو ستيتس افوري لو من معناتنا اندزي بيهون نورو اندزي ايوه بيهون اكزاكتلي اندزي بيهون نورو يميلو قالوا علماءچو طقم الله غدات الله قالوا بتوحيد 100% طقم الله بقضاء وقدر جن غدات نو قالوا انديت لمثال بقضاء وقدر اندي نجي كو بايوت انا رو كبيت كو اي موتم نبر عندي الله كنا اسوطاو لموت سنفلقو الله اسوطاو اي اني كو زنبي يكون ونجي غنزبو بالكفلو نورو كو كان يتأدب غنزبو مكفلنا لنبر ربيني لو لو يعني اندزي بيهون يه يتسسس يتسسس كو نغير يبسبحال اندزي بيهون نور اندزي هيكونم نبر እንደዚህ ባደርግ ኖሮ አልሞትም ነበር እንደዚህ ያደርግ ኖሮ አልታመም ነበር የሚለው ነገር ተውሂዱን ያፈርስብሃል በልቁል ማ ሻአ አላሁ ፈአል አላህ ይፈልገው አደረገ ወልሐምዱሊላሂ ረቢል ዓለሚን قضى الله الله فرد فرد وفعل ما شاء يፈልገውን فردا ወረደ እሺ ብለን ነው የምንቀበለው ምክንያቱም ለኔ ተባለ አላህ ሱብሃነ ወተዓላ አይሰተኝም ለኔ አልተባለ ደሞ ነገሩ መጥቶ ወደኔ አይመጣም ስለዚህ አላህ ከተበው ነው ብለ ርፍት ላለህ بقضاء وقدر ይብቻ ነው መድሐኒታ ነው ولكن بتوحيد جن በጣም ጥቅም አለው ነው ምንድነው እሱ يعني ጥርሳችን በየቀኑ ቢያድግ ኖሮ ማደጉ ባያስቆም ኖሮ ጥርሳችን እስካሁን ድረስ ምን ይሆን ነበር ብለ ጠይቅ አው አላህ በእውቀቱ ነው ያስቆመው እንጂ ዝም ብለ ቢቀጥል ኖሮ መሬቱን እንትን ያለ ይሄድ ነበር ምን መስል ነበር ወንድሞች ዘንጀሮች ላ ዘንጀሮች በጣም መልካላቸው ከዛ ይባሰ መልክ እንዲኖር ይኖረን ነበር طيب ጸጉራችን ዝም ብሎ ቢያድግ እና ብትቆርጠው የሚያምህ ቢሆን ጸጉራችን በመቀስ አርገህ ስትቆርጠው ቆዳህ እንደተቆረጠ ቢያምህ ኖሮ ልብበል ወንድሞች ነው ኮረምለው ነው በተውሂድ የጸጋና የኒዕማ መፈቻ ነች መልሱልኝ ወንድሞች ጸጉራችን ራስ የራሳችን ጸጉር ያደገ ያደገ ለመቁረጥ ስትፈልግ ሆስፒታል ሄደ በንጅ በንጅ ማደንዘጃ በንጅ ወቅቶ ነው የሚቆርጡት እንጂ ከቆረጥከው ልክ እጅህ እንደተቆረጠ የሚሰማህ ቢኖር የራስ ጸጉር የሚቆርጥ ታገኛላችሁ አታገኙ ጤብ ካልተቆረጠ ምን እንመስላለን ኸላስ የምንመስለው እንግዲህ ተወ እናንተን ኢማጂን አድርጉት ለው ይሄ ነው እንግዲህ አሁን ለው ጀመረ አላህ يقول قل ارايتم انت استتملكت اندزي بيهون نرو الى قل ارايتم ان اخذ الله سمعكم وابصاركم وختم على قلوبكم من اله غير الله ياتيكم به اره جراچونا افاچو بيزغاو الله سبحانه وتعالى لباچو دومو بتام زغت ترغو حقن لمسمات اما تشلوبت بيهون نرو من يهون نبر انت جروح بيزغاته عافه ملاسب لغم بيارغه انديت ارغت سمع نبر انديت ارغت نناغر نبر قلبه قلما بيادرغو قل ارايتم ان اخذ الله سمعكم وابصاركم وختم على قلوبكم من اله غير الله كالله لنا استمان نو ميغلغلاچو كزي ياتيكم به انظر يهن نغر اوردنا الله سبحانه وتعالى سبحان الله العظيم ان انت اول ما شاء الله سبحان الله يالاچو نو مكنياتم تدنقاچوال قريشچو گن ما شوف جمرو ايگرماچو وندموچ قريشچونا كافيروچونا يهودچو ما شوفنا مساقنا بمحمد مچاوت جمرو من قال الله سبحانه وتعالى انظر كيف نصرف الايات ثم هم يصنفون تملكت انديت ارگن گلسلس ارگن نگراچوالن ولكم ولكن هم يصدفون يعني يريدون جرباتو ستو كاكا كا بلو سقو بمحمد يا فيزال عليه قل ارايتكم ان اتاكم عذاب الله بغته او جهره هل يهلك الا القوم الظالمون الله سبحانه وتعالى بلاك وردكو اي يغدكو النزا ظالموتكو ناتشو بلا انكون للمؤمنون لكافرون بيوردم مؤمنو قطاتو زيها بقالت يوم القيامه جن انزا كافروچنا مفلسوچ يهونو بالدنيا تقطو اندغنا اخيرا متشفچفو الناسو ناتشو يلال كذا بحالا تملكتو من الى الله سبحانه وتعالى وما نرسل المرسلين الا مبشرين ومنذرين فمن امن واصلح فلا خوف عليهم ولا هم يحزنون والذين كذبوا باياتنا يمسهم العذاب بما كانوا يفسقون يا الله جزاء الذي لو طرو يسرى طرو اصلح فلا خوف عليهم سيفرى يبالفوا ما يفرام لم يمطاو ما يفرام بقى لطبله بقبره يتنيال كذا تنسوا دم ود جنان لهم يهدوا انذا كافرون دم يسوا انصار قال سبحانه وتعالى كذا قتلوا قل لا اقول لكم عندي خزائن الله ولا اعلم الغيب ولا اقول لكم اني ملك ثلاث نجر انت نادرجه لمن دنو انذي ثلاث نجر يادرجو مسلاچو ثلاث نجر اني عندي يعني يا الدنيا مخزن شرقوم ورقوم غنزبوم باجنه بلاچو واشالله اني منم نجر لراسي بكيسيم 5 بر يلنيم ينال ولا اعلم الغيب يا نجم منم نجر على اوقم ولا اقول لكم اني ملك اني ملائكه ما انلاچو ان اتبع الا ما يوحى الي يا نجر يتبالوا علماءچو تملكتو من يلالو يقول المعنى قل يا محمد لهؤلاء المشركين الذين يقترحون عليك المقترحات الباطله قل لهم ليس عندي خزائن الرزق فاعطيكم منها ما تريدون وانما ذلك لله سبحانه وتعالى فهو الذي له خزائن السماوات والارض يهنا غير يتبالوا متشن مسلاچو كان المشركون يقولون للنبي صلى الله عليه وسلم ان كنت رسولا من الله فاطلب منه ان يوسع عيشنا ويغنينا استي انت محمد محمد نعم قلت نبينا انت يا الله ما نكتنياو انغدي قلت رسول كونك طيب طيقونا يا الله يا انت الله طيقنا بشجرنا بدهنت سلالن نغرو يكفتلن حفتاموشنا ሲሳይና ጸጋ ያፍስስልን አላቸው። وقل لهم كذلك اني لا اعلم الغيب اني دمو غيب على قنبلاتشو فاخبركم بما مضى وبما سيقع في المستقبل يهن دمو لمدنو يالو انما وقد كانوا يقولون له اخبرنا بما ينفعنا ويضرنا في المستقبل انت محمد لم يمطاو غزي يمتقمننا يميغودان استي اني لمثالي ادمي 40 عمت نونا اسك 80 عمت كقويهو በዚህ 40 አመት የማገኘው ነገር ሁሉ ንገረኝ ይሉታል ለነቢያችን ኮ ነው እኔ 40 አመት ነው እድሜ አሁን እና 80 አመት ከሆነ የተሰጠኝ እድሜ በቀሩት 40 አመት ምን ሊደርስብኝ ነውና ንገረኝ ይሉት ነበር فقال سبحانه وتعالى اني لا اعلم الغيب يا ነገር قال على قوم طيب ምንድነው አንተ እኔ ማ ረሱል ነኝ ረሱል ቆምክማ እስቲ ነገር ንገረን وقال لهم كذلك اني لا اعلم الغيب فاخبركم بما مضى وبما سيقع في المستقبل نعم حتى نستعد لتحصيل المصالح استنغرنا يعني كله زجج هون عندنكوي نجا اني سنت لا غبانن مشر مموتو من انت رزق لي متالني نو لجوچه من يمسلالو نغرن ارى اني علاقم انا علاقم بلاچو ينال وقد كانوا يقولون ما لهذا الرسول ياكل الطعام ويمشي في الاسواق ثم يتزوج النساء من دونه دم الرسول زنبلو بقى اند سو يبلال اند سو يتطال يا جبال من عينت نو يسويو دي سو ادلم سو مهون يلبت منو يا شوفوت نبر كذا بهلا الله سبحانه وتعالى بلاچو قل لا اقول لكم عندي خزائن الله ولا اعلم الغيب ولا اقول لكم اني ملاك ان اتبع الا ما يوحى الي قل هل يستوي الاعمى والبصير ارى ان انت منكاتشو انت اهو انت ولتم توادادروا وندموج بنبياتين ميافزو بنبياتين يمسدبونا انزان ابو بكر وعثمان وعلي دم صحاباتو لتقسط بلو نبياتين يمياكبروا ينبروا الله من علاچو እነዚህ እውሮች ናቸው እነዚህ ደግሞ አይን ያላቸው ናቸው هل يستوي الاعمى والبصير افلا تتفكرون طيب فقال بعدها وانذر به الذين يخافون ان يحشروا الى ربهم ليس لهم من دونه ولي ولا شفيع لعلهم يتقون سن قطا ودمن جبا እነዛ ቁረሾች عند كان متونا تلالق تلالق بالباتوش معلومات نو عند حيامي هونو ان ابو جهل ان ابو لهب ان وليد بن مغيره ان ان ان, إن, إن بقى الناس تلالق مريوچ يتبار تسبسبو من قالوت يا محمد قالوت لنا من اللي تفلقاله او طيب اهون انيا عند شرط قالن شرطون كما الله خلاص ولا دينه نجبالن ايش يعني مندنو شرطو صهيب الرومي بلال بن رباح عبد الله بن مسعود عمار بن ياسر فلان فلان ده هذا هذا هذا هاي هونو ابو هريره منا من دزي دهوچ هونو بمول كان تگا يادلو انسو ابراچو انديت انيا بالباتوش حطاموش ان انسو گول لگول انقمطالن كانتا اسرقاچو كانتا ابراچو انيا كانتا گقوچ بل اندنا كوراهنا وبت انديس انيسطه علوت ገባች ወንድሞች አሁን እኮ እንደዚህ ልቋሉ አንዳንድ ሀብታሞች ከድሆች ሊቀመጡ የማይፈልጉ አሉኮ ለምሳሌ ዒልም ቤት ካለ የዒልም ቦታ ካለ ይመጡና ይመለከቱና ያሉ ድሆች መሳበልቶ እራት የማያገኙ ልብሳቸው ቀዳዳ ምንም አይነት ገንዘብ የሌላቸው ተሰብስበው በሸይኹ ላይ ተንበርክኮ ዒልም ሲሰሙ ሀብታሞች ይመጡና እንደዚህ ይመለከታሉ አራ ከነዚህ ነው መቀመጠው አሁን አረ ተው በቃ ዒልሙ ይቅርብን ማኪናው ር አርጎ ግልብጥ ብሎ ይሄዳል ለምን ከነዚህ ድሆች ነው መቀመጥ አይፈልግም ይሄ ነገር በነቢያችን ጊዜ ተከሰተ ምናሉት እነዚህ አባራቸው እኛ ካንተ ጋር ቁጭ ነው ነቢያችን አልመለሱ ማነው የመለሰላቸው አላህ አምሳ ሁለተኛው አያ ምን ይላል ولا تطرد الذين يدعون ربهم بالغداة والعشي لتناك ان تسبيحنا تهليل قراننا صلاه يسجدوا ከአንተ ጋር ቁጭ ብለው ዕልም የሚወስዱ እነ ሱሀይብ ሩሚ፣ እነ ሰልማን አልፋሪሲ፣ እነ ቢላል ብን አቢ ረባህ፣ እነ ዓማር ብን ያስር፣ እነ ዓብዱላህ ብን መስዑድ የተባሉ ድሆች ድሆች እነዚህ ናቸው። እነሱን አባራቸው ነው የሚሉ ነዓም ላ አለ ولا تطرد الذين يدعون ربهم بالغداة والعشي يريدون وجه الله ما عليك من حسابهم من شيء وما من حسابك عليهم من شيء فتطردهم انت استمر بتشا ينسو سرا ود انت ايمطام يانت سرا ود ينسو وانجل ود انت ايمطام يانت وانجل ود ينسو ايمطام انت استمر دهابله اندات تبرو وما من حسابك عليهم من شيء فتطردهم فتكون شوف تحديد تملكته اسفراري نبيون ياسفرارن والله فتطردهم فتطردهم يعني التبراچو فتكون من الظالمين اذا انت الظالم تكون الله ما انه ميلو ايه نجر الله كونه لما انه لنبي محمد صلى الله عليه وسلم طيب لنبيون بذي كتباله لاند شيخ بنيا يالو اهون ده هذا هاون سيابار ሀብታም ሀብታሙን እንደዚህ ሲያስቀምጥ እንዴ የባሰ እንጂ ለሱ እንጂ የሚገባው ይህ ነገር ወከዛሊከ ፈተና ባዕضሁም ቢባዕض ሊየቁሉ አሃኡላኢ መና ላሁ ዐለይህም ሚን በይኒና እነዛ ድሆችና ሀብታሞች በመካከላቸው አላህ ፊትና አደረገ። ፊትናው ምንድን ነው? እነዛ ሀብታሞች በፊትና ወደቁ። ምን አሉ? አሁን ሙሐመድ ከቢላል ልንቀመጥ ነው የሚፈልገው ኦፍነሁ ወዳ ወለ ዘወር በልበለው ከቢላል ከአብዱላህ ብን መስዑድ ከአማር ብን ያስር ከነዚህ ልንቀመጥ ነው የሚፈልጉ ወከዛሊከ ፈተና ባዕضሁም ቢባዕض ሊየቁሉ አሃኡላኢ መና ላሁ ዐለይህም አሁን አላህ የሰጣቸው አላህ የመረቃቸው አላህ የቀደሳቸው የሚባሉ እነ ቢላል ነው። አዑዙ ቢላህ ከዚህ ጉራብ ጥቁር ሰው ከሱ እንቀመጥ ይሉ ነበር። አሃኡላኢ መና ላሁ ዐለይህም ሚን በይኒና እኛን ትቶ እኛ ሀብታሞች ባለባቶች ትቶ እነዚህ ድሃ መርጠዋል ነው የሚለው ሙሐመድ አለይሰ አላሁ ቢአዕለም ቢሻኪሪን አለ መለሰላቸው። እናንተ ምን ነካችሁ? ወደ አላህ ቅርብ የሆነ እኮ አላህ ብቻ ነው የሚያውቀው። እናንተማ ፋንዲያ ለፋንዲያ ተሰበስባችሁ ምንድን ነው የምታደርጉት አላቸው። አልማዕና ሹፉ አሁን የቀረሁት ማዕናው ዑለማ ምን አሉ? ቁል ያ ሙሐመድ ሊሃኡላኢ ልሙሽሪኪን አለዚነ የቅተሪሑነ ዐለይከ ልሙቅተረሓት ልባጢና ነቢላል ያኒ አባረራቸው እኛ ካንተ ጋር ቁጭ ብለው አስተያየት የሰጡ ቁልነሁም መልስላቸው ለይሰ ኢንዲ ኸዛኢኑ ርዝቅ ፈአጠይቱ ፈአጢኩም ሚንሃ ማ ቱሪዱን ወኢነማ ذلك عند الله سبحانه وتعالى فهو الذي له خزائن السماوات والارض وقد كان المشركين يقولون للنبي صلى الله عليه وسلم ان كنت رسولا من الله فاطلب منا ان يوسع يوسع رزقنا الى له اهون الله سبحانه وتعالى وقد ورد نعم قد روى المفسرون اهون ينبكوت تنتلو علماءچو من قالوا بزي تفسير اهون يالكواچو انزي الناس صهيب الرومي ان بلال ابراچو يميل ايه روى المفسرون في سبب نزول هذه الايه روايات منها ما جاء عن ابن مسعود رضي الله عنه قال مر الملأ مالت انزي يالكواچو 20 30 ميهونو حبتاموچنا بالباتوچ تسفسبو ود نبياچن بزا الفو مالت نو مر الملأ من قريش على رسول الله صلى الله عليه وسلم ود نبياچن متو وعنده خباب وصهيب وبلال وعمار انزي مساسلو بتام دها يهونو صحابوت كنبياچن گا قوچ بلو نبرو انزي بالباتوچ منالو يا محمد أرضيت بهؤلاء من قومك إن ينتته بن بلال بن ابن مسعود بن عمار أنت بزاد استنيانة أهؤلاء الذين من الله عليهم من بيننا أهون أنت الله يودات شوال الله يكبرات شوال يمتلات شو إن بلال نات شو نزي تقرنا عن كاسا من آمن بشتام يهونو دهوج إن السنات شو يافيزي تنقو أنحن نصبر تبعا لهؤلاء إن ياهم تقسل الناقين نو إن بلال تكتل لنهر نعم فقال فلعلك إن الله سبحانه وتعالى من آلات شو من آلو لا تطردهم ينزين قر سمته አንድ እንኳን እንዳታባረሩ እቀፋቸው እንጂ ነቢላልን ዑመር ኢብኑ ያሲር እቀፈርገ ወንድሞቼ ብለ ሳማቸው እንጂ አንድ ሰው ከመጅሊስ እንዳታባረሩ አለ አላህ ሱብሃነ ወተዓላ انطرتهم نعم فنزلت هذه الايه كما قال سبحانه وتعالى ولا تزير وازره وزر اخرى ያንድ መጥፎ ስራ የሰራው ወደ ሌላ ሰው አይሄድም ولا يستقل بهذه المعنى الا الجملتان من جميعا كانه قيل لا تؤاخذ انت ولا هم بحساب صاحبه انت ذنب لا استمراتشو ينسو دهنت ينسو ونجل يدرغوت ود انت يمطام يا انت ود النسو يهدم وقيل الضمير للمشركين ولتنيا ترغمو منالو يه معناته الله والمعنى لا يؤاخذون بحسابك ولا انت بحسابهم انت محمد امنوا بلاچو لنزي بالباتوچ امبي قالو ابشر ذنب له قتلنا ينسو ونجل ودانتا ايمطام ينسو ونجل ودانتا ايمطام ابو جهل يدرغو ونجل محمد ايتحسببتم سلازي انت ماستمر بتشالو امبي يالو اوف له ايش يالو اقفارغو بلو الله سبحانه وتعالى انتنا درغلاچو ماتلو اذن وكذلك فتنا بعضهم ببعض ارسبرساتشو فتنا وردباتشو فتنا وراسو لهفتاموچو نو بكفراتشو لاي من چمرباتشو نقت يقولون هؤلاء من الله عليهم من بيننا انت محمد منك چنقلاته كو ساته ان بلال ان صهيب ان عمار بن ان عبد مسعود ان خباب ان الزيه ልብሳቸው የተቀዳደደ በጣም ልብሳቸው የማያምር ምግብ የማይበሉ ድሆች ገንዘብ የሌላቸው አላህ ይወዳቸዋል አላህ ያቀርባቸዋል ነው የምትለው አንተ ተሳስተሃል አላህ መለሰላቸውና አለይሰ አላሁ ቢአዕለም ቢሻኪሪን ወደ አላህ ጠጋ ብሎ አላህን የሚያመሰግኑ እኮ አላህ ብቻ ነው የሚያውቃቸው ብሎ الله سبحانه وتعالى بزيح دمدمو مالتنو سلزي اتقالا ننقر من دنو حفتا موچو دهوش اي ودوم بل دهوشم حفتا موچوم اي ودوم قن موددو يتلي ايرو انيا دهوش حفتا موچون يمنت الا كدينو سنراكو الله سلم اي ودو معسيا سلم يابزونو النسو قن مكناتو انيا لمسا دهوش انيا دهوش كهونن ሀብታሞቹ ለምንድነው የምንጠላው ወንድሞች? ምክንያቱም ፈሳድ፣ ፍጁር፣ መጥፎ ስራ፣ ዝሙት፣ ትዕቢት ምናምን ስለሚያበዙ የአላህ ጠላቶች ናቸው ብለን ነው የምንጠላቸው። ሀብታሞቹ ድሆች የሚጠሉ ግን ለዲን አይደለም። እንዴት እኔ ከቢላል ጎን ለጎን እቀመጣለሁ? እኔ ወሊድ ኢብኑል ሙጊራ ሚሊዮኔር፣ የመካ ሚሊዮኔር ከወሊድ ከእንትኑ ከአብዱላህ ኢብኑ መስዑድ ጎን ለጎን ልቀመጥ? ላ የትዕቢት እንትን ነው የነሱ። የድሆች ግን የአላህን ፍራቻ ነው። በጣም የተለያየ ነው። ሁሉም ይህን ጠላል ይህን ጠላል ላኪን እንትን እና ይህ ነው ፊትና የተባለው። አላህ ስብሐ ወተዓላ ለነዚህ ሀብታሞች ፊትና አወረደላቸው። ምንድን ነው? ድሆቹን መናቅ ጀመሩ። ሙጠውዖቹን መናቅ ጀመሩ። ወደ ነቢያችን ጠጋ ያሉ ሰዎች መናቅ ጀመሩ። ሀዲ ፊትና ወላሂ ከኩፍር በላይ ፊትና ይህ ነው። ስለዚህ ወንድሞችና እህቶች ዛሬ ተማርነው አላህ በጣም የተቆጣ የሚናገረው ይህ ነገር ነበር። ተፍሲራችን በዚህ ደመደማል ማለት ነው። ስለዚህ ለእናንተ ማይክል ስጥና እስቲ የዛሬ ትምህርት ደሞ ለምስል ይቃ ቢሆንም ትንጨምሩበት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አላህ ይጨምርልዎት። ኦ ማይክ ነጠቆት እንደ ኡስታዝ ልቀጥል። እኔ የምጨምረው ነገር ኡስታዝ አላህ ይጨምርልዎት ያስተማሩን ትምህርት በጣም ትልቅ ትምህርት ነው። ምክንያቱም እኛ በጣም ደካማዎች ስለሆን ቁርአን ራሱ ግልጽ አርጎ አስቀምጦታል የኛን ድክመት ማለት ነው። ምክንያቱም በተለያየ ሁኔታ ራሴን ስገመግመውም እዚህ አካባቢ ያለውን ስንገመግመውም ማለት ነው ራሴ የታመሙ ሰዎች እንኳን ሰላት ሰግደው ማያውቁ ሰዎች ወላሂ እኔ ራሴን ማቃቸው ሰላት በጣም ህመም ሲበዛባቸው ሰላትን መስገድ ጀመሩ ማለት ነው አላህን ለመማጸን። እንደገና ያን ነገር ሲነሳላቸው ራሱ ቁርአኑ ይሄን ግልጽ አርጎ ማስቀመጡ እንደገና ዘወር ብለው ይሄዳሉ የሚለው በግልጽ የተቀመጠ ነገር ነው። እኔ ራሴ ስገረም ነበረ። ግን ሱብሃንአላህ ያ ነገር ሲለቅ ሁሉም ነገር ቀረ ማለት ነው። እና እኛ ድክመታችንን በተለያየ ነገር እየነገረ ነው አላህ ሱብሃነ ተዓላ ያለውና እኛ የምናመሰግነው አላህ ሱብሃነ ተዓላ አንድ ነገር ሲገጥመንና ያን ነገር ሲያነሳልን ነው። አሁን ለምሳሌ ወደ አሜሪካን ለመምጣት ብንሞክር ማለት ነው፣ ያው ብዙ ፕሮሰስ አለው። በዛ በፕሮሰስ ላይ እያለን ወደ ኤርፖርት ሄደን አመለጠን እንትኑ ኤሮፕሌኑ አመለጠን ብንባል እቤት ተመልሰን ምንድን ነው የምናደርገው? ኮምፕሌን ነው የምናደርገው። አላህ ስብሃነ ተዓላ ምን አልኩህና ነው? እንዴት አድርገህ ነው እስከ ዛሬ ድረስ እንደዚህ ስደክምበት የቆየሁትን ምን ስልበት የቆየሁትን ለምን ብዬ ነው እንደ በቃ እኔም ብቻ ስቀር እንደዚህ ያደረከኝ ምናምን እያል እንላለን። እና ከዛ በኋላ ግን የአይሮፕላን ሲሄድ አሜሪካን ሀገር ለመግባት ትንሽ ሲቀረው ተከሰከሰ እና ሰዎቹ ሞቱ ስንባል እንደገና ምን እንላለን? መልሰን ደግሞ አላህ ለእኛ የዋልከውን ውለታ እንደው ለሌላ ሰው አልዋልከውም። መጀመሪያ ኮምፕሌን ነበር የምናደርገው፣ ምክንያቱም ከሞት ስላዳነን እንደገና ደግሞ መልሰን ምንድን ነው ወደ ምስጋናው እንገባለን ማለት ነው። የተቀያየረ ነው እና ስራችን ሁሉ የተቀያየረ ነው። ማንኛውም ነገር አላህ ሱብሃነ ተዓላ ቀድሮት ነው የሆነው እያልን ከማለት ፈንታ በቃ አንድ ችግር ሲገጥመን ያው ኮምፕሌን ነው የምናደርገው፣ ያን ችግር ሲያነሳልን ደግሞ እንደዛው ነን እና በተለያየ ሁኔታ ነው የምናደርገው ማለት ነው። አላህ ሱብሃነ ተዓላ አሁን ኦክሲጅን እየወሰድን ንጹህ አየርን እየወሰድን ካርቦን ዳይኦክሳይድ እያወጣን ማለት ነው። በቃ ትክክል ሰውነታችን እንዲሰራ እያለን አሁን እዚህ ሀገር ያለን ሰዎች ምን እንላለን? አሜሪካኖች ሀገር ስለመጣን ማንኛውም ነገር በሽታው ምንም ሲነሳልን እንዴት ያሉ ዶክተሮች ስላሉ እኮ እዚህ ሀገር። እነዚህ ሀገር ባልመጣ ኖሮ እንደውም ኢትዮጵያ ሆን ኖሮ ሙቼ ነበረ። አላህ ይጠብቀንና በቃ ድክመታችን ይሄን ነው የሚያሳየን። አላህ ሱብሃነ ተዓላ እሱ የቀደረው ነገር ነው እንጂ የሚደርስብን እንዴት ተብሎ ነው? እዚህ ሀገር ስለመጣን አሜሪካኖች ናቸው እንዳያዳኑን? አይደለም። አላህ ሱብሃነ ተዓላ ነፍሳችንን የያዘው ጌታ ነው እንደዛ ያደረገው። እና አላህ ሱብሃነ ተዓላ ይህን ሁሉ ነገር የሚነግረን እኛ እንድንማር ነው። አላህ ሱብሃነ ተዓላ ትልቅነቱና አውቀን እንድናመሰግነው ነው። የደረሰብን ነገር ብቻ በዛ ኮምፕሌን ማድረግ ሳይሆን ላረገልን ሁኔታ ሁሉ ንጹህ አየር እያስገባና እያስወጣን እንኳን እንዴት ቁመን እንደምንንቀሳቀስ ሁሉ ለዛ ሁሉ እንትን ላላህ እንድናመሰግነው ነው እንትን የተፈጠር ነው። ግን እኛ ያው ድክመት ስላለብን ኢማናችንም ዶኢፍ ስለሆነ በተለያየ ሁኔታ አንድ ነገር ሲደርስልን ብቻ ነው የምናመሰግነው። ለዛ እንደዚሁ ኮምፕሌን ነው። ያ ነገር ደግሞ ትልቅ በሽታ ሆኖ ከመጣ አላህ እንማጸናለን። ከዛ በኋላ ደግሞ ሲያነሳልን እዛው መጀመሪያውኑ የደረሰብን ቦታ እንገባለን ማለት ነው። አላህ ይጨምርልዎት። የእኛን ድክመት የሚገልጽ ነው። አላህ ሁሉንም ነገር እኛንም ያግራልን፣ እርሰውን ባስተማሩት እኛም በተማርነውም የምንጠቀም ያድርገን። አሰላሙ አለይኩም። ሰላም አለይኩም ረህመቱላሂ ወበረካቱ። ጀዛኩሙላህ ኸይር ኡስታዛችን፣ አላህ ስብሓነ ወተዓላ ይጨምርልዎት። ኡስታዝ አቡ አኒስ ኑር ጀናም ጀዛኩሙላህ ኸይር። እንሻላ ብዝንላይ ተዓላ እንግዲህ እስኪ እኔም ትንሽ ልበል ብዬ ነው። አላህ ስብሓነ ወተዓላ እንግዲህ በዚህ በነዚህ አሁን በሰማናቸው አያ ሱብሓነላህ ሁላችንንም የሚለን መለከት ይመስለኛል። ለምን አላህም ስብሓነ ወተዓላ የምንጠራው በቸገረን ጊዜ ነው። ልክ ችግሩ ደግሞ ሲቃለልልን ያንን የጠራነውን አላህ ስብሓነ ወተዓላ ረስተን ወደዛው እንመለሳለን። አላህ ስብሃነ ወተዓላ ለምሳሌ በቀላሉ እንግዲህ ወደ ትልልቆቹ ዘንቦች እንኳን ባልሄድ ምሳሌ በሽታ እንኳን ሲያገኘን ወይ ልጆቻችን ሲታመሙብን አላህ ስብሃነ ወተዓላ ይህንን ካነሳልኝ እንሻአላህ እንደዚህ ያረጋለሁ እንደዚህ ያረጋለሁ እንደዚህ ያረጋለሁ ብለን ለአላህ ስብሃነ ወተዓላ ቃል እንገባለን። ነገር ግን ልክ ያ ነገር ሲነሳልንና ትንሽ ጊዜ አንቆይም፣ ወላሂ እንረሳለን። ረስተን ያንን ሁሉ ረስተን ልክ ያቸው እያንዳንዳችን እናውቀዋለን። በበሽታ ጊዜ ያለው ትን አንድ ሰዓት በጣም ረዥም ጊዜ ይሆንብናል። ነገር ግን ስንድን ደግሞ ያንን ሁሉ ረስተን አላህን ስብሓነ ወተዓላ ማዕሲያ እናደርጋለን። ሰላታችንን በቃ ካሁን በኋላ ሰላቴን በደንብ አድርጌ እሰግዳለሁ፣ ቁርአኔን እቀራለሁ፣ እንደዚህ ጊዜ ሰጥቶ ለምን አላረኩም፣ ነዳማ እንገባና የዛች ሰዓት መልሰን ግን ወደ ድሮ እንመለሳለን። ያንን ነው አላህ ስብሓነ ወተዓላ እንግዲህ እዚህ ላይ ያለው ችግር ሲገጥመን በእኛ ደረጃ ማለት ነው። ካፊሮችማ ሱብሓነላህ እንደ ፍርዓውን አይነቱ ለምሳሌ አነ ረብኩም ለአዕላ ብሎ ራሱን በጌታነት ደረጃ ያስቀመጠው ፍርዓውን አላህ ስብሓነ ወተዓላ በላ ባመጣበት ጊዜ 9 አይነት አያ አምጥቶ ያንን ሁሉ ሲመጣባቸው ምን ነበር የሚሉት? ያ ሙሳ አላህን ስብሓነ ወተዓላ ለምንልንና አላህ ያንሳልን እናምናለን ይላሉ። ልክ ሲያነሳላቸው እዛ ቦታ ይመለሳሉ። 9 እንግዲህ አያ አላህ ስብሓነ ወተዓላ ሳይታቸው አልሆነም። ከነ ጭራሹ መጨረሻ ላይ ደግሞ ባህሩ ተከፍቶ ፍርዓውን ሲገባ ምንድን ነው ያለው? አሁን በሙሳ እና በሃሩን አላህ አምኛለሁ ብሎ አለ። ይሄ ሁሉ ካየ በኋላ አላምነው እዛች ቦታ ሲደርስ አሁን አምኛለሁ ብሎ ሲል አላህ ስብሓነ ወተዓላ አልአነ ብሎ አለ። አሁን ነው ወይ ብሎ የምታምነው እንግዲህ መጨረሻ ሲደርስ ማለት ነው። ለፍርዓውን ለሱ ቅያማ ነው ያ ቦታ። እኛ ግን አላህ ስብሓነ ወተዓላ ካለልን ተውባ በራለን። ተውባ አድርገን በትክክል ሁልጊዜ በትክክል አድርገን በትንሹም ቢሆን ምን አላህ ስብሓነ ወተዓላ የምንገዛው አስተካክለን ሁሌ የማንተወው በሚቻለን መጠን አላህ ስብሓነ ወተዓላ መገዛትና አላህን ማመን አለብን። ልክ ችግር ሲገጥመን ብቻ አላህን መጥራት የለብንም። ጠቅላላው እንግዲህ እዚህ ላይ በባህር የነበረ እነዛ ቅንቋሞች እንግዲህ በባህር ላይ ችግራቸውን ሲወጡ ወደ መሬቱ ሲደርሱ ያንን ችግራቸውን በሙሉ ረሱት። እንደዛ እንዳናደርግ አላህ ስብሓነ ወተዓላ ለእኛም መልእክት አስተላለፈ ማለት ነው። ሌላው ደግሞ ቃሩንን አስታወሰኝ። ይህኛው ተለማነሱ ማብክሩቢ ፈታሕና ዓለይም አላህ ስብሓነ ወተዓላ ለቃሩን ምን አይነት ሀብት ሰጥቶት ነበረ ተምረነዋል። በጣም ትልቅ ሀብት ሰጠው። ነገር ግን ተከበረ በአላህ ስብሓነ ወተዓላ ላይ በራሴ እውቀትና በራሴ እንትን አመጣሁት አለ። በራሴ ሀይል ነው ይህንን ያገኘሁት አለ። አላህ ስብሓነ ወተዓላ ሰጠው፣ አስደሰተው አስደሰተው። መጨረሻ ላይ መሬቱን እንዲውጠው አረገ። መጨረሻው የማይቀር ነው። አንድ ሰው አላህ ስብሓነ ወተዓላ ማዕሲያ ሲያደርግ መጨረሻው ስለሰጠኝ ልጅ ስላለኝ ሀብታም ስለሆንኩኝ ሁሉ ነገር ስለተሟላልኝ አላህ ወደደኝ አንበል። ከዚህ በፊት ተናግሬያለሁ፣ አላህ ሲሰጥ ለፈተና ነው። ያን ነገር በትክክል ገንዘባችንም እንጠየቅበታለን፣ ሀብታችን እንጠየቅበታለን፣ ሰውነታችን እንጠየቅበታለን፣ ሁሉም የምናደርገው ነገር እንጠየቅበታለን። እግራችን የት ሄደ ሁሉም እንጠየቅበት ነው። አላህ ስብሓነ ወተዓላ የሰጠን በጥሩ ቦታ ካዋል ነው አላህ ስብሓነ ወተዓላ ጥሩ ምንዳ ይሰጠናል። በመጥፎ ቦታ ካዋል ነው ደግሞ የዛኑ አይነት በመጥፎ ምንዳ እናገኛለን። አላህ ስብሓነ ወተዓላ ከመጥፎ ምንዳ ይጠብቀን። እንሻላ እኛም የሰጠንን አልሐምዱሊላህ ብለን የምንጠቀምበት ያደርገን እና ስለሰጠን ጥሩ ነው ስለሰጠን እኔ አላህ ወዶኝ ነው አንበል። ብዙ ጊዜ ሰው አንድ ብዙ ነገር ጥሩ ሲሆንለት አላህን ሌት ተቀን ተገዝቶ አልሐምዱሊላህ፣ ስንወጣ አልሐምዱሊላህ፣ ስንገባ አልሐምዱሊላህ። የሰጠንን ኒዕማ ካላስታወስ ነው አላህ ስብሓነ ወተዓላ ማዕሲያ የምናደርገው ከሆነ በዛ በሰጠን በጊዜያችን ለምሳሌ ጊዜ አግኝቼ እኔ ቲቪ ሙቪ በማየት በአንዳንድ ነገር ካሳለፍኩት ይሄ ቀጣይ ማለት ነው። ያ የጊዜ ራሱ የሰጠኝ ጊዜ ለእኔ ፈተና ነው። ያንን ጊዜ ከዚህ በፊት ኡስታዝ አስተምሮናል። የውመል ቂያማ በተለይ በተለይ ሰው ሪግሬት የሚያደርግበትና ነዳማ የሚገባበት ነጭ ወረቀት ነው ብለው አስተምረውናል። እና ኢቭን ጊዜያችንም ራሱ እንጠየቅበታለን፣ እንትን እንልበታለን፣ ምን ሰራንበት ብለን እንጠየቃለን። እኛም ነዳማ እንገባበታለን። እና አላህ ወደ ትክክለኛው መንገድ ይምራን። ከቁረይሾቹ እና ከካፊሮቹ በፊት ለእኛ እንግዲህ ለእኛ ነው ቁርአን የወረደው፣ ለእኛ ይጠቅመናል። እና አላህን የምንገዛ በትክክል ያድርገን። ትንሽ ልናንትን ብዬ ልሳተፍ ብዬ ነው ብዙ አውቄ አይደለም። ጀዛኩሙላህ ኸይር። አላህ ኡስታዛችንን የሚያቆይልን ኢንሻአላህ። አላህ ተምረን ደግሞ የምንሰራበት ያድርገን። ጀዛኩሙላህ ኸይር። የደረሰው ወደኛ ያደረሰው በዳዕዋ ነው። እዚህ ላይ ምንም ነገር ሁለት ሰው እንኳን አይሳሳቡም። ሁለት ሰው እንኳን ኺላፍ አያደርጉም። ዳዕዋ ማለት ادعو الى سبيل ربك بالحكمه والموعظه الحسنه ادعو ነቢያችን ለዳዕዋ ነው የተላኩት። ይሄን እናምንበታለን። ይሄ ማቅ ሙስሊም አለ ብንል ተሳስተናል። ስለ ዳዕዋ ምንም ኺላፍ የለም። ላኪን ማንም ሰው ነው ዳዕዋ የሚያረጋው ወይስ የሚያቀ ነው ዳዕዋ የሚያረጋው? ይሄ አንድ ትልቅ ኩሽን ማርክ አርጉለት። ሁለተኛ ዳዕዋ ለማረግ ዑምራ ለማረግ ዳዕዋ ከከለከለው ዳዕዋ እንግዲህ ኸይር የለውም። ዳዕዋው ራሱ ኸይር የለውም። ምክንያቱም አላህ የሸረዐው ሸርዕ በቁርአን በሐዲስ በእጅማዕ አልዑለማ በእጅማዕ አልአኢማ የተስማሙበትና የጸደቀው ትልቁ የዑምራ ዒባዳ ዳዕዋ ይሻላል ብሎ ከዑምራ ሁሉ ሰው ከቀረ እንግዲህ ነገሩ ዳዕዋ ሆኖ ይቀራል፣ ሸርዑ ይጠፋል። ሐጅም ነገም እኮ ሐጅ ሊል ነው። ሐጅ ከመሄድ እኮ ዳዕዋ ብትሄድ ይሻላል ሊባል ነው። ስለዚህ ሸርዑ በቁርአን የጸደቀው ነገር እሱን ትንሽ ነዝ አርገ ወደ ዳዕዋ እንትን ማረጉ እንዴት ይመጣል? ሁለተኛ ነገር እኔ ምን ለማለት እንደፈለጋችሁ እኔ አውቃለሁ፣ ላኪን እናንተ እንድትገቡበት ነው የምፈልገው፣ እናንተ እንድትደርሱበት ነው የፈለግኩት። ዳዕዋ እኔ አሁን ዳዕዋ ያደረግኩ አይደለም እንዴ? ምንድነው የማደርገው? እኔ ኳስ ጫወታለሁ፣ ዳዕዋ ያደረግኩ ነው። ጠይብ እብኒ ጀማል ቁርአን ያቀራል፣ ዳዕዋ ያደረገ ነው። እቤቱ ቁጭ ብሎ ዳዕዋ ያደረገ ነው። እኔም እቤቴ ቁጭ ብዬ ዳዕዋ ያደረግኩ ነው። አሁን ዳዕዋ የምትሉት የተወሰነ ነገር አለ፣ እሱን ጥቀሱት፣ በዛ እንከራከር እንጂ ዳዕዋ ዋጅብ መሆኑን ዳዕዋ አስፈላጊ መሆኑን ግን አድማጮቻችን ገና አልገባችሁም። እና አሁን ወንድም ሸምሱ ቀርበሃል፣ ሶስት አራተኛው መንገድ ዘልቀሃል። ወደ እንትኑ ለምንድን ነው የምትፈሩት? እንደዚህ እንደዚህ እንደዚህ እንደዚህ ይባላሉ፣ እንደዚህ እንደዚህ እንደዚህ ያደርጋሉ፣ እንደዚህ እንደዚህ እንደዚህ ይደረጋል ብላችሁ ብትናገሩ ለኔ አይደለም፣ እኔ አውቃቸዋለሁ። ግን ህዝቡ እንዲያቀና ከዛ መልሱ ምን እንደሆነ እንዲገባቸው። ስለዚህ በግልጽ ንገሩ እስቲ፣ ማን ናቸው እነሱ? ምንድነው የሚያረጋግጠው? አላህና የረሱል ሰለላሁ ዐለይሂ ወሰለም ነው። ረጋ ብለን እንግባባ ኢንሻአላህ። እኔ ምን ለማለት እንደፈለጋችሁ ከመጀመሪያው ገብቶኛል። ግን አሁን ሁለት ወንድሞች ሲናገሩ የሁለቱም ነገር ይማታል። ተማታብኝ እኔ ራሴ። ምንድነው አሁን መጨረሻው የተናገረው ወንድማችን ማን ነው? ዳዕዋ ነው የሚያረጉ አብዱ ነው መስላ ዳዕዋ ነው የሚያረጉ ادعو الى سبيل ربك እና የዳዕዋ ጉዳይ በደንብ አድርጎ አሳምሮ አቀረቡ። ይህ ልክ ነው። አንዱ ግን ምን አለ? ዳዕዋ እያሉ ተውሂድ የተውሂድ መማር ክልክል ነው። حتى شروط الصلاه መማርና ማስተማር ክልክል ነው ብሎ ተናገረ። አይደለም እንግዲህ እናንተ የተናገራችሁት ነው፣ እኔ የኔ አይደለም። እንግዲህ ዳዕዋ ከተባለ شروط الصلاه እና اركان الصلاه የሰላት ሁኔታ የማይማርበት ዳዕዋ ጎደሎ ዳዕዋ ነው። ተውሂድና ተውሂድ አልኡሉሂያ ተውሂድ አልሩቡቢያ የሌለበት ነገር ከነጭራሱን ዳዕዋ ሊባል አይችልም። እና ሁለቱም የተናገሩት ወንድሞች ሁለቱም የሚማታ አይመስላችሁም? ወንድሞች የሚማታ ይመስላል። ምክንያቱም አንዱ ዳዕዋ አሳምሮ ተናገረ ተቀብለነዋል፣ አንዱ ደግሞ ልክ ነው ዳዕዋ ጥሩ ነው ግን ዳዕዋ የሚያደርጉት እነሱ ግን ተውሂድ የሌለበትና ሹሩጥ ሰላም መማር የተከለከለበት ዳዕዋ ነው አሉ። እዚህ ላይ እንግዲህ ሁለቱም ማስተካከል አለበት ማለት ነው። ወንድሞች እና እህቶች በአጠቃላይ ልናገር፣ እኔ ዳዕዋ ሁወ ሩክኑን ምን አርካን አልእስላም ብንል አልተሳሳትንም። بندعوة هلت أرات إجري يالات سيارة هلت أرات إجري سيارة مالت بسلمنا دمو أرات إجري سلمنا مالت دعوانو يه بايهون نرو إني ببالتو كالتايهم نبر يه بايهون نرو إني بأفريكا تي في التايم نبر يه بايهون نرو إني ها أمست أمت بدعوة بسعودي عربيا حيوتين بمولو يسلفوت بدعوة أيهون نبر يدعوة تلك النت يدعوة واجب النت يدعوة انتنو بوتا بناك نرو لمن نلفلن إني زنان نبر أوروبا بباريس كورس بلتشي انتنو بلندن مسابلتشي زنان نبر من أقبان بزي هالدنيا بتقام يفنت أزكنا يتدسف كلا دعوة واجب مهنون يهنم إسلام واجب مهنون وظيفة مهنون إنك ألن يانت وظيفة دعوانو يني وظيفة دعوانو يسوام يسوم دعوانو بلغوا عني ولو آية نبي صلى الله عليه وسلم يقول ادعوا هذا أمر ادعوا إلى سبيل ربك ادعوا هذا أمر تأزازنو سلزي أسلم إسلمنا دعوة بين نورو ودني أي درس مدبر أهون تكاواني وچنا يمي تتقفوت الزيلين اسمع معنا أرنا مدون دموش حتى يدعوا نجر يقاوموا يهن نجر اسمع معنا دعوة واجبنا منه اسمع معنا بزيه من من ليو يلم كنا أنت عم تسوي يلم يدعوة تلك النت يدعوة واجب النت يدعوة فرد النت بل يدعوة يسلم النت لك مسوسهم هون ما نمسو ميكد يلم إيه عندنا بزي تسمع من؟ نعم أهون ودي أقباب النهيد عرب سيمسلو من الالو فاقد شيء لا يعطي بكيسو من أين سنتيم لنو سنتيم ست أين بتلو أي ستو عند سو أنت تهيد دعوة درك بتلو يلين لو نقر دعوة لي أرقا يتشلم بل يابلا شالنجي آسام رو يهم النسمة ما لن مثلا والنموج بزي ما النسمة ما من النموج النسمة ما منجي عندو أنت ته من المال تماري هيدنا دعوة درك بتلو يابلا شال انجي آسام رو تقلال أي جنبا يهم هنا التنيا نتبع النسمة بتل سوس تنيا نقر دعوة دعوة باند نقر يتحسر هذا اللم عند سو بمن قد يهده سيجارة ميات اسكاية واندمي سيجارة كو حرام كو نومالتو بوتا ما يسفل لقم قزي ما يسفل لقم بروتوكول ما يسفل لقم هقم دم ما يسفل لقم عند سو كسيت قا تمتم مارغو سيسمات كاية أرباك نورو كو نوي نقر ببهلات شنم نورو نو بدينم نورو نو يلا كنت أورد بهال مالت منم أينت بروتوكولم هقم أسفل لقو ودى باكستان موتات ودى نيروبي مهد ودى سعود مهدم أسفل لقو مهنا قر إشي يهنتن نسمع بتالن ونموج أهون يالكواتشو صوص نقروج خلافي ما أدرق قال لك أنت إن نسمع تسمع متلال بزي رئيسك ألموش ناتشو النزي يهن كالكو بهالا دعوة 24 hours ينيا سرانو من دونه سرح أنت مسلم والله دعوانه لمسته سجاج مال الدعوانه نقول بيته كسكسه فجر دالف بمال الدعوانه هل نقر بملاسنا بأكاله بجنزب يمترقو هل دعوة الله يقبله دعوانه إزي لا هل لا شن اسمه مالن آهون انجدي بانتنو بوست انست قبتن اني بقلت للنقر ويس لدبك واندموش بقلت من ناقر نوم تودو ويس شاف شاف من ناقر نوم تودو من نوم تودو ونوش بقلت سعد الله الشي اهون ان انت يوم التلوت لما لاتي فلقا تشوت زم بلا تشو ودكن ودقرا ودكن والقد قد يوم التلوت لما لاتي فلقا تشوت جماعة التبليغ ما لاتا تشونو ادلم جماعة التبليغ ينزع يتبليغ بدون ما لاتا تشونو نو هذا اللي مندموش لمن بفجروا ستجمروا يهنا قر بتتكسونرو يهنا قر قلت سنت ترونو إشي سنة جماعة التبليغ والدعوة إن الناقر أهون من الناقر ومن دنو كما جمّر مسرّت هرقنو مجمّر يالنو دعوة واجب مهونون دعوة بتأمى سفلاقي بل دينامو موتور يسلمنا دعوانو دعوة بين الرورو عند إرمجة سلمنا لهداية شلم وندمو شي تقسم أهون إهتا شلية تقسجو النزا كريستيانوك ميشن يميبالا اللاتشو ويم دمو تنصير يميبالا اللاتشو جنزب يكسكسو إسلامون أولا بدو ودى كريستينا اندميك أيورت يتاوك أنا قرنويه እነሱ ጎን ለጎን ሆነን እስልምናው በሁለት እጃችን ወደ ላይ ከፍ ማረግ በጣም በጣም በጣም ከኛ የሚጠበቀው ነገር ነው። እሺ ጀማዓተ ተብሊግ ጥሩነታቸው ምንድነው መጥፎስ አላቸው ወይ ብለን እንጠይቅ። በእውነት ልንገራቸው ወንድሞች በግልጽ በሳውዲ አረቢያ ጀማዓተ ተብሊግ ወንድሞቻችን አሉ። ከሌላ በሌላ ሌላ ዘርም አሉ። አሁን ሁሉ የተናገርኩት የዳዕዋ ማንነትና የዳዕዋ ጅብነት ከገለጽኩ በኋላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ተመልሰን ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም من عمل عملا عملا ليس عليه امرنا فهو رد የፈለገውን ዳዕዋ ይሁን ቁርአን መቅራት ይሁን መስጊድ ይሁን ዑምራ ይሁን ሐጅ ይሁን hatta የፈለገውን ነገር ቢሁን ዲን ነው ከተባለ የነቢያችን ስልትና የነቢያችን ሱና ተከትለ ስትሄድ ብቻ ነው يعني الله ይቀበለው። አሁን ወንድሞች ሼክ ኢብራሂም ሼክ ናቸውና እሳቸው ያሉት ነው የምንቀበለው እንዳትሉ ተከራከሩ። የመከራከር መብት በደንብ አላችሁ። እሺ ተከራከሩ። ምክንያቱም ወደ ሐቅ ለመድረስ ከተፈለገ ሰው ሼኹ ያሉት እኮ እንደዚህ ነው በእስልምና እንደዚህ የለም ሼኹ ሊሳሳት ይችላል ግልጽ ነው አይደለም ወንድሞች? አዎ። እና እስቲ ይሄን ነገር በስ በለዘበ በዲሲፕሊን በጠባይ አላህ በማያስቆጣ ረጋ ብላችሁ እንደዚህ ቢሆንስ እንደዚህ ከሆነስ ብላችሁ በረጋ ብላችሁ እንደዚህ والله ወደ ነጥብና አላህ በሚወደው ነጥብ እንደርሳለን። አማ ኢሞሽን እንዴት እንደስላላችሁ እኛ ምናም እንደዚህ ያልከ ግን አይሆንም እخلاص እናድርግለት ማለት ነው። እሺ አሁን ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሁሉ ነገር ተናግሮ ነው የሞቱ። ምን አሉ? من عمل عملا ليس عليه امرنا فهو رد እኔ ያላደረኩት ነገር እኔ ያላልኩት ነገር የነሱና ጥሶ የሚሄድ ሰው ካለ ያ ስራ የሚሰራው በፊቱ ላይ ነው የሚጣለው አሉ። ጀማዓተ ተብሊግ ወንድሞች በጣም ጥሩ እኛ የማንችለው ስራ ይሰራሉ። እኛ በወንበር ቁጭ ብለን ዳዕዋ ስናደርግ እነሱ በየበረሃው በብርድና በሙቀት እየሄዱ ዳዕዋ ያደርጋሉ። ይህ ምንም ምስክር የማያስፈልግበት ማንም ሰው የሚያውቀው ነው። ሰሐባዎቹም እንኳን ለዳዕዋ ለጂሃድና አንገታቸው ለሰይፍ ለመስጠት ይሄዱ ነበር። እዚህ ላይም እንስማማለን። ላኪን ነገሩ ወደ ጥልቅ ከገባን الله سبحانه النبي صلى الله عليه وسلم من يلالو لا تشد الرحال الا الى ثلاث المسجد الحرام ومسجدي هذا ومسجد الاقصى او بيت المقدس عند سول عباده بلو انجتون شط ارغو اهلنا قلبون تشكمو ለዒባዳ አላህ እንዲወድልኝ ብሎ የሚሄድበት ሶስት ነገሮች ናቸው አሉ። ተሸድ ሪሃል ማለት ግመልህና ያኒ እቀህን ጭነህ የት ነህ ወላህ አላህ የደነገገውና አላህ የፈረደው ወይም አላህ ሱና ያደረገው ቦታ ወደዛ ነው የምትለው ሶስት ነገር ናቸው አሉ። መስጂድ አልሐራም ለሐጅና ለዑምራ ትሄዳለህ። መስጂድ ነብይ ሰለላሁ ዐለይሂ ወሰለም ለመስጂዱ ዚያራ ትሄዳለህ። ቤት አልመቅደስ እዛ ለመስገድ ትሄዳለህ። ሶስቱም በሱና የተረጋገጠላቸው የሰፈር ለሰፈር ብለህ የምትሄዳቸው እነዚህ ናቸው። طيب አሁን ጥያቄው ምንድነው? እኔ አቁል لكم صراحه جماعة التبليغ إنه بتأم وده شوالله إيه ده أنه كان نسوق كمت أنه يمي مكر نقر مكرات شوالله يمي ترم نقر أرمات شوالله مكنياتهم إنيا لنادر قو يمان نتشل نقر إياد الرغورات شو ولكن بأمت أرات ور موتات يمان حقنو بقلت أن النقر وندوش إنه باكستان هجاله هند هجاله نظام الدين مبالو انانت يالا ايشوت نقر دعوة هلو ايشوالو نظام الدين اصلا جماعة التبليغ يأسسي يمسرته شيخ محمد إلياس ناتشو كزت انا عمت بفيت ومتو عمت هون ولهم جماعة التبليغ مبال عند جروب يمسرته شيخ محمد إلياس عند هند ناتشو هجي انك ابراتشو نامسجداتشو الزادر الشنو متو ايهوت بلنقراتش اغنتينو بسعودي عربية تقلالا جماعة التبليغ سيجمر إني نبركو بكي نقر اهون اراتور بأمت ارباك انا اراتور بهيوت ارباك ان بأند أمت سوستك ان بأندور موتاتو بمونو يسونا مسحفتنا يقرآن تفسيرنا قلبت بتبت أرقى بنفلق على قنيوه سلازي أرادتك أن تبلو يتدنققو باكستانوش قدماء مبالو يدعو أمريوش يدنققو تنسوناتشو 40 يوم في السنة يالوتم انسوناتشو سوستك أن دمو يالوت انسوناتشو طيب شرعاتشن كالنسونا ميمت او ويس كقرآننا كسنانا ميمت او بقلت ان الناقر لا الله اخلاص النارق اهون يتياك ايه ميمر لسومان نو 40 يوم في السنة 4 شهور في العمر سوستك ان بيورو كبيته وته بيته سبهوتته عند بيت مسبسب يهم لك عند تلك ركن يدعوى ركن نو الناس يميلوت يدعوى عند تلك مسسونو اهوني هنا قر بسنة ألم سنفلقو على قنينو يهن نقر يوك أسال دعوى تلكو دعوى بتعام قنجو هنو ببردنا بموقت اقرات شوس كميك أسل دعوى لما رق إيهيدو يمسقنال ندعو من داتشو الله سبحانه وتعالى بدن بنا مكفلاتشو بديسيبلين بأخلاق بدعاء بسلاة الليل بقرآن مكرات يتوقوناتشو بطعم لكن 40 يوم 4 شهور 3 أيام ولتن يانقر فولي وجهك شطر باكستان فولي وجهك شطر هند هندنا باكستان مركز ناتشو انا تقلالا ادمنستريشنو انا تمرتو يميك اسمت كنزي هولت تلالك هيدكوارترس ناتشو ولما وچو تتأيكوار سلزي شيخ عبد العزيز بن باز وشيخ محمد صالح تقلالا يا سعودي عربية علما وچو يقال كستيت علما وچو يقبس علما وچو بقول تتأيكوار مرساتشو اندنو من دون ميلوت دعوة واجبنا كجماعة التبليغ مهد ديسيبلين تمر عليه دعاء تمر عليه صلاة الليل تمر عليه أذكار الصباح أذكار المساء تمر عليه فضائل الدين كله تمر عليه تقلم تمر عليه الشيء ولكن أهون وندمين دالو قلت لما ناقر توحيد يميرو ناقر يلم شروط الصلاة سلا صلاة النافقيات وانو يدين جرب يعني هبرة سرسر يتبع لو نقر مما راسو كل كلنو لمن اتبالين اني لنقره جماعة التبليغ بسعودي عربية يمسرتو اني ننتعيك اني انا عندهن اني يمسرتنو عرادت امت هدر يمسرتنو مالتي كدورو نبر لكن عدي سابع الزابة نبر نبتي جماعة التبليغ سوش متو بدن باستمارون النا ودس عدور سعود عربية سن متع بسون نكهد نبر كذا بوهالا أردت أمت كهدن بوهالا بزو سوت سبس سبي በአራት አመት አስተማሪያቸው እኔ ነበርኩ አንዱ ደሞ ነበር አሁን አሜሪካ አለ በደንብ አራት አመት ስንጓዝ እኔ ቆምኩና አሰብኩ የጀማዓ አልኳቸው ወህይ አላህ ወህይ የሚባል አለ የሸይጣን ወህይ ደሞ የሚባል አለ አሁን እኛ በአራት አመት ስለ ፍቅህ እንማር ብንል ላ ህጉ አይፈቅድም ስለ ተውሂድ እንማር ብንል ላ ህጉ አይፈቅድም طيب ለምን አይፈቅድም ምክንያቱም خلاف እናረጋለን خلاف አንፈልግም طيب عند سو እንዴት አርጎ ወዱ እንዴት አርጎ ሰላት እንዴት አርጎ ተውሂድ የማያቀቁ ለምሳሌ መጽሐፉ በታዩ የታወቁ ናቸው رياض الصالحين ይነበባል እንጂ አይፈሰርም حياه الصحابه ستنيو ماتا ويم دمو نغو طوا سينسو ينببالو انجي ايتفسرو مفسرو راسو كلكلنو مفسرو كلكلنو اهون لمن اتبلني مكنياتهم جماعه التبليغ اندني مياقاچو يلم انا المؤسس اقول لكم صراحه فكرا سايهون بسعودي عربيا مجمريا يعني يمسرتناونا اردت امس سنقتل سنهد مجرشا قومكنا من الكواچو يا جماعه በአራት አመት አሁን ካልኩሌት እናደርግና ምን አተረፍን ልክ ነው አንዳንዶቹ ወደ ፓኪስታን ወጡ ወደ ህንድ ወጡ ማፊ مشكله لكن እስቲ ማን ነው ከናንተ አርካን السلام ይገልጽልን ዝም አሉ ማን ነው እንዴት አርጎ ውዱ እስቲንጃ የሚደረገው ማን ነው ማንም ሰው አያቀም طيب توحيد بس انت يكفلال توحيد الوهيه ምን ማለት ነው الله سبحانه وتعالى خالقنا ورازقنا من امن አሉ እንደዚህ አይደለም توحيد ይሄማ የአቡ جهل التوحيد ነው አልኳቸው لا اله الا الله من ما توصلات الله واحد الله قاتل الله ماري الله كل نجر يفلق خالق ورازق من امن قالوا لا يي ابو جهلنا ابو لهب توحيد نو قالكوا مكناتهم يي ان ابو جهل يقوت نبر توحيد الالهيه اندزي نو صلاه شروط الصلاه من امن اندزي نو سلازي انيا طرو بنجد يهدن دين ستت علبنا ستتو نارمو قالكوا تبليقو يهده ስተት አለና ስተቱ ትንሽ መታረም አለበት ምንድነው አሉኝ አወላን ስለ ሰላትና ስለ ውዱ ስለ ተውሂድ መግባት አለበት የሚያቀ ለማያቀ ያስተምር ላ አሉ ይሄ ነገር ዑለማዎቻችን በፓኪስታን ያሉ ስለ ከነከኑን አንሄዱ እንዴ ዲናችሁ ከፓኪስታን ነው የሚወሰደው ወይ ዲን እኮ ከቁርአንና ከሐዲስ እኮ ነው የሚወሰደው ምን ነካችሁ አልኳቸው والله ሸሃዳ ነው ከአይሻ ጀምረን እስከ 7 ሰዓት ለሊት ተነጋገር እኔ አልኳቸው እኔ ከናንተ ጋር ያለሁት ለዘል ዓለምም ጀማዓተ ተብሊግ ወንድሞቼ ናቸው የምችለውን ነገር አበረክታለሁ ከናንተ ጓዛለሁ ላኪን ስህተት ስህተት የለም ማለት ግን ይሄ ሰነፎች እንትን ነው ስህተቱ እናርም ምንድነው ስህተቱ ስለ ተውሂድ እንማር ላላ ሌላ ተውሂድ የፈለገው በሌላ ዑለማዎች ሄዶ ይማር طيب سلا شروط الصلاه ان نناجر لا ترتيبه يتوقع نو طوات تنسته من دمتارق يعني يتدنجج نو كضحى بهالا من دمتارق عصر من دمتارق ستتنيا من دمتارق بمولو بلانو يوطى نجر نو انا بزيه تنش مساساب تغنينا بلوا الكواچو كنانته غنا يالهو كنانته نو كنانته انليم ولكن يني مجلس كفتالهو ፍቅህ የሚፈልገው ተውሂድ የሚፈልገው ሲራ የሚፈልገው ተፍሲር የሚፈልግ ወደኔ ይምጣልኳቸው አብረን ያለን በዚህ ውስጥ ክልክል ከሆነ እንደምትሉት ቆደማ የፓኪስታንና የህንድ ዑለማዎች ክልክሏል ከተባለ አብረን ያለን እኔ ግን ዒልም ከፍታለሁ አልኳቸው ለማግስቱ የ25 አመት በፊት ነው ለማግስቱ በአንድ ቤት ከፈተነና 40 ሰው መጡ ምክንያቱም እልሚ እንደውሃ ጠምታቸው ነበር እንደውሃ ነው ማለት ወላሂ 40 ሰው መጡ ትንሽ ቀጠልን በሁለተኛ ጁምዓ 60 ሰው መጡ ቤቱ ጠበበን እንደገና ወደ መስጂድ ሄደን መስጂዱ ስንገባ ወነቴ ነው ካንድ ወር በኋላ ረመዳን ገባ 180 ሰው ደረሰ ጀማዓ ተብሊግ ስንት ናቸው 15 ናቸው 20 አመት 25 አመት ሆነዋል እንዳሉ 25 እና 20 ሰዎች ናቸው እነሱን ለመውቀስ ሳይሆን ወለት ለመናገር ነው ማለትቹ 180 ያደረሱ አይደለም ሱረት ዩሱፍ ጀመርኩና ከዛ በመሐከል ስለ ፍቅህ ስለ ተውሂድ ስለ ሰላት ስለምን ስለምን ጀመርኩና በሁለት አመት 350 ሰው ደረሰ። በዚህ አይነት 25 አመት ያስተማርኩ ጀማዓት ተብሊግም ሲሰበሰቡ እየሄድኩ ከነሱ ጋር ማሻአላ ያኒ ያለችን ነገር እየሰጠው በዚህ እንሄዳለን። አንድ ግሩፕ ብትወደውም ብትሞትም ከሱ ስተት አለ የለበትም ማለት ራስ ወንጀል ነው። ስተቱ መታረም አለበት አይደለም እንዴ ወንድሞች? አሁን በፓልቶክ ስተት የለም ማለት ነው አለ በግልጽ ከተየ ይህ ስተት መታረም አለበት ይላል። እኛ ጅብሪል አይደለንም፣ ሚካኤል አይደለንም፣ መላእክቶች አይደለንም፣ ሰዎች ነንና እንሳሳታለን። ስተቱ በተለይ ወንድሞች ከሱና የወጣ ስተት ካልታረመ አላህ ሱብሃነሁ ወተዓላ በረካው ነው የሚያነሳው። እና ምንድነው ምለው ይኔ ጀማዓት ተብሊግ ጥሩ ሰዎች ናቸው፣ ዳዕዋ ያደርጋሉ፣ በጣም ይለፋሉ። ብዙ ካፊሮች ወደ እስልምና ገቡ፣ ብዙ ፋሲቆች የማይሰግዱ የነበሩ ሰላቱን ሰላት ተከትለው መስመሩ የያዙት ብዙ ናቸው። ይህን ሆኖ ግን ሙሉ ናቸው የነብዮች ስራን የሚሰሩ የሰሐባ ስራ አይባልም። አንዳንድ እንከንና አንዳንድ እሽሁም ካለ እሽሁን ጠርገህ መውጣቱ ያኒ ስተት ካለ ስተቱን መታረሙ በጣም ተገቢ ነው። ስለዚህ 40 ቀን መውጣት፣ 4 ወር መውጣት፣ 3 ቀን መውጣት እኔ አንድ ነገር ልንገራችሁ ወንድሞች ያኒ አልአውላ ፈልአውላ ይላሉ ዑለማዎቹ። ምን ማለት ነው? ፈርዱን ትተህ ወደ ሱና አትሄድም። ለምሳሌ እኔ ልንገራችሁ፣ በግልጽ ልንገራችሁ። አንዱ ያኒ የኛ ሰው ነው በሳውዲ አረቢያ። እኔ ወደ አገር ለጉብኝት ብዬ ስሄድ መንደፈራ፣ አሁን መንደፈራ የተወለድኩበት ከተማ ስለሆነ ነው፣ የዚህ ሰው እናት ዚያራ ልናደርግላት ሄድንና ሁለት ሰዎች ነን። ወላሂ ይገርማቸዋል። 80 ዓመት ነው አርጅታለች ሴትዋ፣ በጣም በጣም ደክሟት። የኔ ልጅ እኮ ስንት ዓመት ሆኗል ሳላየው፣ ምንድነው የማይመጣ ወደ እኔ ትላለች። እናቴ ምንም አይደለም አሁን ይመጣል ኢንሻአላህ፣ እኔ ሳውዲ አረቢያ ሄጄ ቀጥታ ወደ እርሱ እልካለሁ። እረ ስንት ዓመት ነው ደብዳቤ መጻፍተው እኮ በቃ ከነዛ ጢም ያረዘሙ ከነሱ ነው አሉኝ። አላህ ይጨምርለት። ለምንድን ነው? ወላሂ ታውቃላችሁ፣ በሉ ወንድ ልጄ ኢብራሂም አሉኝ። ነዓም፣ እስቲ ሁለታችን ተሸክመን አልጋ ላይ አስቀመጥናቸው፣ ውሃ ቀረብንላቸው። ቁልቱ ሱብሃንአላህ አልዓዚም። ይህች ሽማግሌ ሴት ወንድ የላትም ሴት የላትም፣ እና በጣም አርጅታለች፣ እና በጣም እንትን ያኒ ልጅዋን እንደ ውሃ ነው የጠማት። ልጄ ልጄ ልጄ ትላለች። ነገረመኝ። በቃ ትንሽ ላለቅስ ትንሽ ነው የቀረኝ። በቃ በጉጉትና በኢሞሽን እየሮጥኩ ወደ ሳውዲ አረቢያ ተመለስኩና ቀጥታ ወደ እሱ ሄድኩ። እንዴ ምንድን ነው የምታደርገው አንተ? እናትህ እዚህ እንትን ሆናለች እንደዚህ ብለው ወደ እሱ ሲሄድ ወላሂ ይገርማቸዋል። ወደ ፓኪስታን ኹሩጅ ሄዳ አሉኝ። ራሴን ያዝኩ። ቁልቱ ሱብሓነከ ረቢ ሱብሓነከ አላሁመ እሽራህ ሰድረሁ፣ ልቡን አብራለት። እናት እዚህ ብር ልዋሊዴን ከተውሒድ ጋር ያስጠጋው አላህ፣ ዕቁቅ ልዋሊዴን ከሽርክ ያስጠጋው አላህ፣ ከአላህ ቀጥሎ ያለው አባትና እናት እያሉ በተለይ እናት እሷን ረግጦ ወደ ተብሊቅ ወደ ዳዕዋ ወደ ፓኪስታን ይሄዳል። ምን ልጨምር ነው? ይህ በሱ ሂዳያ የሚሰጠው ማን ነው ደግሞ? ምንድን ነው ፓኪስታን ሄዶ ፓኪስታን ካንተ ምን ይፈልጋሉ? አንተ ወደ እናት ሄደህ እግሯን አጥበህ ያኒ ወላህ እግሯን አጥበህ ብትጠጣውም ሲያንሳት ነው። ተመርቀህ ልብስ አልብሰህ አለሁልሽ እናቴ ብለህ እምባህን ጥብጥብጥብ አድርገህ በቃ እንደምትወዳት ራስዋን እየሳምክ አንድ ወር ከሷ መኖር አይደለም የሚቻለው የሚሻለው? ላ ወደ ተብሊቅ ሄዶ ቀየ። ወላሂ ሲመጣ የተውኩለት ነገር ያ አኺ ተብሊቅ ባንተ አልተጀመረም አልኩት። ተብሊቅ 20 ዓመት የለፋንበት እኛ ነን። ለምንድን ነው እንደዚህ የምታደርገው አልኩት። እና በጣም እንትን አልኩት። በቃ ጎንበስ ብሎ ዝም ብሎ ሰማኝ። ስተት ነው አልኩት። ስለዚህ ምንድን ነው አልአውላ ፈልአውላ፣ ፈርዱን ትተህ ወደ ሱና ወደ እንትን በል። ምንም ያልተደነገገ የለ። 4 ወር ብለህ ለፓኪስታን መሄድ ይህ ነው በጣም የሚገርመው ነገር። አላ ኩል ሐል እኛም ተወቃሽ ነን፣ እነሱም ይወቀሳሉ። اسلمنا اسندن بمسرته يتوقعك اسكنا يترارمكنو يعني اندو اندون يارمنو مهدو سلازي وندموش اموشنات هنو اتقوطو يعني كسنة يتعسونو سنة تتحل بلهم تقوطع بتنجي زنب لغنتن يلمنا الكل في خير إنيا دعوانا رقالن دعوانو النسوم دعوة رقالو دعوانو ولكن كما اسمرو تنش وتأكالي قداتو سلمي بازانو بلان له إيه مقبيانو أهولي تناقر كت مكرياتو بلي لولوش بدن اندسات إن شاء الله ما يكفري لان له أهون أولا تلك رقالي تناقر كو من دنو إيه عرات ورب هوت أرباك أن بعمت سوستك أن بور شيخ إلياس بتراثات شونا بمي مسلات شونا قر يدنقا قوتنا شو مانته من التناقرك ني عند سومة طولا ينبياتشن هقنو ينبياتشن سنانو بيلين ألقبنو قل من التناقرك السات شون قدي لخير بنو لطرو بنو يدنقا قوت يهنو لكن الساتشو بس كمتوت اهون لمتو عمت يتكاهدنو دعواو لكنو نبياتشن سيلا كونو يتجمرو لكن يا شيخ إلياس انتنو قل بشيخ إلياس نو يتجمرو يه لمسالة ودى باكستان موتات ودى خروج مهيد اراتور اراتك اراتك ارباك اراتور منامن يهنا قر ساتشو يدنقا قوتنا انتن دعواو قل اصلا ادم سفت ار ادم نبي هو سيفطر يمتى دعوانه ادعوا الى سبيل ربك هذا له لاكم له سلازي حقيقه اهون سلمشي او بنيا بنيا غزي والله دنبرون تنش الف يالله لكن وندموج ارسبرساتين انوادد عند سو بزي اينت دعوه ادرغانه كاننا دس يملو كهونه بزا فري يمطالله كاني يهدبت توت لكن عندما استسيا درق يهي ستتولو تاييينا من تاياله بلا ممكرو قنجنو لكن انو واددو اندموش اني جماعة التبلغنا اني انسار السنانا اني جماعة السنانا اني اخوان المسلمين يهي لتقلات ادد المستأثنو اسلمنا ودو حلامة قطتنو ارسبر ساتشن كنيا ما يتبقوا لشيء عن تلك الدل مستثنو دمو جماعة التبليغ إنيا بان نودات شو كتعينا شو لكتنونو إن شاء الله ألم بمولو باي ودات شو مكناتهم يميامنوا بثنا قرسنو هوني دمو إندال كوات شو والله والله أولث لمن نقر كفلقات شو علماء تشول يا رغوت يما يتشلو جماعه التبليغ يا رغوت عليه بيبرهاو يهدو ببردنا بموقت يتغرفو سنت يكر انتو كافيروت ود اسلمنا ياسغبو سنت دومو يما يسجد سو ود مسمرو يملسوت سوش ناتشو نيكو حقيقه انا اقول لكم باغراتشن نو يجمركوت يي نغر هندوت يمطو نبر يزون يوطو نبر ود انتو እኔ አሁን መቃወመው ያለሁ ምንድነው መቃወም ሳይሆን ትንሽ አንዳንድ ነገሮች አሉ መታረም ያለባቸው ያልኩት ምንድነው ሼክ መሐመድ صالح ትልቁ ዓለም ምን ይላል የጀማዓት التبليغ አንድ ትልቅ ነገር የሚገርመኝ ነገር አለ ያሉ እንግዲህ የሳቸው ንግግር ነው የኔ አይደለም ግን እነታቸው ነው አልኩኝ እኔ እና ትልቁ ዓለም የተባሉ ናቸው ምን አሉ ጅብሪል በአላህ ተእዛዝ ከሰማይ ወርዶ ነቢያችን ቁጭ ብሎ ያሉ ጉልበት ለጉልበት ከሳቸው ተንበርኩኩ ቁጭ ብሎ ሰሃባዎቹ የሰሙ ትላልቅ እስልምና መሰሶች 11 አስተምሮ ሄደ አርካን الاسلام 5 አርካን الايمان 6 الاحسان كذا ብሎ يعني تنقوا بخاري بمسلم بهم حديث የሚገኘው حديث جبريل የሚባለው يهن كالله تلكو متو ان الزي اسرع عند مسا سوش استمرو هده የዓለም ሙስሊሞች በሙሉ በእነዚህ 11 ምሰሶዎች ይሄዱ ነው አርካን الاسلام 5 አርካን الايمان 6 አለ ሸኹ ነው የሚለው የጀማዓት التبليغ የገረመኝ ግን አርካን الاسلام እና አርካን الايمان በጎን አድርጎ 6 ሲፋት አሉ አለ የራሳቸው 6 ሲፋት አመጡ እና አሁን እነዚህ 6 ሲፋት ስናያቸው ከዛ የከበዱና አንገብጋቢ ሆኑ ከዛ በላይ አሉ ግን شيخ محمد الياس يمرطواچو نو الكلمه الطيبه اللي هو لا اله الا الله ثم الصلاه تمام ثم اكرام ايش اسمه اكرام المسلم تصحيح النيه خروج الى الدعوه دعوه الى الله سبحانه وتعالى سدسنيوان طالين سدس النزي مندناچو يعني مسسوش ناتشو يا جماعه التبليغ مسسوش ست صفات يبالالو شيخو من يلال جبريل راسه بتلقو متتو اركان الاسلام لامه محمد استمروا هدو اركان الايمان لامه محمد استمروا هدو انزي دمو متونا اركان يعني صفات السته بلو انسو ما استمر مايتاچن بتام ماسغرمن يلال سويو اني ساستنتنو اندزي عينت ወንድሜ ወንድሞቼ እህቶቼ ሁላችሁም እዚህ ያላችሁ والله እኔ አقول لكم صراحه جماعه التبليغ በጣም ነው መወዳቸው እኔ ማልሰራው ስራ ይሰራሉ እነሱ በሰላት ላይ የታወቁ ናቸው አዝካር الصباح አዝካር المساء የታወቁ ናቸው اعمال الفضائل يفلقون عالم بمطال ليدرسوا አይችሉ لكن ملائكه አይደሉም نعم والله نبيوش አይደሉም አይሳሳቱም ማለት ራሱ ስተት ነው አንዳንድ ስተት ካለ እሱን አንስተ በስተቱ ሱና ማስቀመጡ ይሻላል ባይነን ሁላችን እነም ዑለማዎቹም በሙሉ እንደዚህ ነው የሚሉት ሁለተኛ ነገር አንተን ተክሳሃል ሰዎችን ይተክሳሉ እነም ተክሳሉ ሁሉም ሁላችን የምናውቀው በጀማዓት التبليغ علم متعلم يفضائل علم مهوننا قلنا لكن يا فتاوى يا تفسير يفقه يصلاه زكاه من امن اندلله يهم ما كركر نجر ادلم انسوم يلالو ان علماءنا علماء ادلنا يي نجر علماء هده تمارو يلالو يلالو ان يهم عند علماءهم بسيتت اسقمطون يلالو لمن ايمارو بزا عالمو نجاهلو لمن اي استمرم يلالو على كل حال ازي انغري سنناجر بنادر ወነቴኖ ቶፒኩ ሰፊ ነው ሌላ ቀን እንጨምርበታለን ኢንሻአላህ ላኪን እኔ አደራ የሚለው በመጨረሻ اللهم يا ربي وحد قلوبنا ልባችን አንድ አርገው አንዱ ጀማዓት التبلیغ ነው አንዱ አንሰር ሱና ነው አንዱ اخዋኒ ነው አንዱ ምና የፈለገው ይሁን ላኪን ልባችን አንድ ሆኖ نعمل لإعلاء كلمة الله الله سبحانه وتعالى لا اله الا الله محمد رسول الله تبع عليه كفتني درجه بتدرسنا يسوان اغلغاي كلاتشن ادرغن منهجاتشن ليقاير يشلان يني اكاهد يسو اكاهد يزا اكاهد لله يشلان كلكن يمفسوا وحو ود عند انتن سلهونه اللهم ربي الف قلوبنا وسهل امورنا واشرح صدورنا ان خلاف يميامط انا غير ارقلن ይህ አንድ ነው ሁለተኛ ማንም ጀማዓ እንውደዳቸው እንከን ካላቸው እንከናቸውን መንገር ነው እንጂ ይህ ነገር ካላችሁ አንዱ ምን ይለኛል እነዚህ ጀማዓት ተብለው እኮ በጣም متعصبين ናቸው አለ متعصب ማለት በቃ ተብሊቂ ካልሆነ አይወዱትም እንዲያውም አንድ ጥቅስ አላቸው ይለኛል ምንድነው الاحباب ይባላሉ الاحباب ማለት ጀማዓት ተብሊቅ ናቸው انت احباب ادلهم ان عند كل منالكم كيف الاحباب سنو من له احباب سنو جماعه التبليغ الناس حبيب ادلهم بيه كسو انت ايه تقاقن نجر نو بزي له شيطان ميغباو ادلهم سلازي احباب ميبالو نجر بيانسوت بيانسوت الناس احباب يا اخي كل مؤمن حب كل مؤمن حبيبك جماعه التبليغ مش ادلهم ان هلتهم تقالو لمن احباب تنالاتو انت انيا سي انت احباب ادلهم علماءكو سي انت احباب ادلو بلا تناغرنا يا دمو تنسى يا تنسى يا تنسى لما تتمشوا يقراچو لمن مدحيتهم بنو احباب ينسوتنا كل مسلم حبي نو ببال شغلو تنسى تقرف مالت كونو سلازي وندمشنا هوتوش بزي مكنيات من المساساب يلبنم ሁላችን ዳዕዋ እንድናረግ አላህ አዘናል በመናውቀው ላኪን የማታውቀው በጀህልነት ግን ዳዕዋ ማረግ ግን ከጥቅሙ ጉዳቱ ስለሚበዛ ይህም በጣም የተከለከለ ነው ሁለተኛ ነገር በዳዕዋ በመታረግበት እንትኑ ብዙ ጥሩ ነገር ሊኖር ይችላል ግን ስተት የለኝም አትበል ጀማዓት ተብሊግ ይሁን እኛ ራሳችን እዚህ ስናስተምር ስተት የለንም ማለት እኮ አይደለም አለ ስተት ስተቱ ግን መታረም አለበት በተለይ ቢድዓ ከሆነ ነገሩ ምንዳ የለህም ከአላህ በቢድዓ የተመሰረተ ነገር አላህ አይነን ያደህም ወላ ምንም ነገር እንትን አይሰጥህም እንደውም ይጠላሃል ይሄን ቢድዓ የተባለው አንስተህ ትጠለዋለህ ለምሳሌ እኔ አንድ ነገር ልንገራችሁ በወር 3 ቀን ተባለ 4 ቀን ቢያደርገው ምን ይቃወማለሁ አንድ ቀን እዚህ ሪያድ ነው ጠሩኝና ጀማዓት ተብሊግ ጠሩኝና ሄድኩና ግብዣ ነበር ምክንያቱም ፓኪስታን ወደ ፓኪስታን የወጡ ሰዎች ነበሩ ተመለሱ 3 ናቸው አሁን በላን ጠጣን በያን የሚባል አለ በያን ሊያረግ አንዱ ተነሳ አሁን ተነስተ ዳዕዋ ሲያደርግ አንዱ ምናለው እንዴ ምንድነው ተቀመጥ እንጂ ቁጭ ብለን አይደለም እንት ምናረገው አለው ሰውየው ምናለ ላ በፓኪስታን ያሉ ቆደማ ዑለማዎቻችን ቁመህ ነው በያን የሚደረገው ብለው ነገሩን አለ ከች አደረኳትና አይኔ እንትሩ ሲጨረስ ዳዕዋ ሲጨረስ እናልኳቸው ايها الاخوه አልኳቸው التشريع لا ياتي الا من الله ومن رسوله صلى الله عليه وسلم هذا تشريع شيخو يا باكستان شيخو قومه نو دعوه يتدرج بنو سلنكرو كاون بهالا قومه بفيت قچ بلو نبر دعوه يميارغو ايه اقامامت الله ادنم يا صلاه اقامامت انتو غرا اغره تفرشه ቀኝ እግር ተክለ እንደዚህ ብሎ ዳዕዋ ያርጉ ነበር ይህ ሰው ከፓኪስታን ከመጣ ላ ሼኾቻችን በዛ ያሉ ዳዕዋ የሚሆነው ቁመህ ነው ብሎ ቁሞ እንትን አደረገ እኔ ምን አልኳቸው هذا التشريع ሰውየው ይህ ነው የሚሆናለ አሁን تشريع ሆነ ነገ ምን አልኳቸው ከህንድ መጥቶ አንዱ ገደም ብለህ ነው ዳዕም የሚደረገው ካለ እንከተለዋለን ይህ ነው አላህ የሚጠላው ዳዕዋ ቁመህ ይሆናል ቁጭ ብለህ ይሆናል ገደም ብለህ ይሆናል በጣራ ወጥተህ ይሆናል ተኝተህም ይሆናል ዳዕዋ ምንም ቅርጽ የለውም ብዬ አስተማርኳቸው ላኪን አንዳንዶቹ ምናሉ ላ የቆደማ የተባሉ ዑለማዎቻችን ከሱ መስመር መውጣት የለብንም አሉ እንትናሁም ሀዳ ሁወ ተሽሪዕ ሀዳ ሁወ ተዓሱብ ተውት አልኳቸው የፈለገውን አድርጎ ዳዕዋ ያደርግ አልኳቸው የተቀበለው ይሄ ነው እንግዲህ የሚጠላው ወንድሞች تشريع لابد ان يكون من عند الله سبحانه وتعالى او من رسوله صلى الله عليه وسلم انجي سراچو والله الشهاده لله يميادرغوت اشي بكتمه هونو يميافروت ነገር ብዙ የለም እዚ ለምሳሌ በሪያድ ሆኖ 25 አመት ዳዕዋ ያደርጓሉ እርሰበርሳቸው ይገናኛሉ በቃ ተኝተው ሰላት ላይ ይሰግዳሉ ተስቢህ ታህሊል ምናምን ያደርጋሉ ያው ነገሩ ጥቅሙ እስከዛም ትልቅ ነገር አይደለም ለማለት ይቻላል ውጭ ከወጡ ግን ውጭ ወጥተው በየበረሃው በየመንደሩ በየሰንጭሮ በየትኑ ሸለቆ እየሄዱ የሚያደርጉት ጥረት ግን ሐቂቀተን የነብዮችና የዳዕዎች ስራ ነው እሱ ይህ ሆኖ ግን ስተት ያለው ማንሳቱ ዋጅብ ነው ለማለት የፈለኩት ወንድሞችና እህቶች ይህን ካልኩ ይበቃኛል መሰለኝ እያ